بارك الله فيكم ما شاء الله. يفال توكوكو بقى عندنا جزء يسكت على والله. طيب طيب ما شاء الله. انقدي جزء سنة تفاستي وده تمرتاش كتا نهيد زاني تمرتاش يقرمال تنانتنا من لما لتنا يفلكوت بمجمرة السلام عليكم ورحمة الله بيار له ألالكم كرثار قل لي هلتنيا عندسو زرتو سيابك يعني يزرعون بقلو سيافرا دسي لوال يعني عند مثلا عند قبري مالتينو يزرعون سيبك للتنا أجدو سياس قبابت أهم دسي لال عند الشيخ دومو اندزيه نوالو بقى يزرعو تمرت صوتك أبروت بسوس لمسرات سياي بتأم دسي لوالا لو نا بلفوك أن يمتستوسك هوني زينب بنت جحش ينبرن درس بزو نقرتتك أمي بزاري درس بلالك نا زاري دومو عند دوالا لين ببرايفت يتنانتنا درس لين والله إني لك ربين نكالي نا أربعة من دنو يعني أردت مثو سمانية شي برنا برن يعني بيتوبيا أردت مثو سمانية شي أهون مستيما تاكم لجوشم ماهكم يتن دالم ما نمسو عيكم علي أهون تاممي بالغانو يعلوه علي بالغاهو ني يزي بالتوك يسمهو يان تدرس تنانت الناس لميراث الناس لسلوصية من أمس تناجر أمباي بك أبزو أمباي مت عالي والله سبحان الله يجر مالكو عندنا درس عليه زت أنا زت أنت سويش بيسموت عنده لبوي من كان نبت أم هيوتوني ميك أير درسي هونال يسوي درسون قدي أني هونو بيار لما مت هو تنانت النا تفسير قرآن نو أنا كلمة كتل أنتني عليه دل عندما توقت متو زت أنا متو سمعنا سمت دزينو درسنا هذا لم سويه عندما تشينجن تاني تو بالجا ين ترسي سما بالتوكو سما أن درسوا المؤمن نبر وكاتشو وسيا درجو بيه هلت سوست مسالين وست أواجو على وسيا يموت سوتش مستوتشو نالجوتشو من دمي بلو عاكم من دمي تتو عاكم جنزب تكمر لكن يتن دال لاياكم انا بزو چگري گنيال بيه تنانتنا بزو نو يتناگركو سلازي سو يو زاري طوات دوللني انا يالقسه يا اخي ايه درس علي ايه تنانتنا يا دركو درسكو لني نو انت يني هوني تاقحال مسلني علي اراو علاوكم يتن دال لا ماعلاوكم ما ان انت علاوكم الكوت گن يني نو بقا بقا بزو نكاني علي 480 شي بر በአንድ ባንክ አስቀምጨው ማንንም ሰው እንዲያውም በአንድ ባንክ አይደለም በየቦታው ነው ያሰራጨው ሰውየው እና ሚስቴማ ተቀማለ ልጆችም አያቁም እኔ ደግሞ በጣም ከባድ በሽታ ይዞኝ ባልጋ ላይ ተኝቼ ያለሁ ይሄን ፓልቶክስ ሰማ በጣም ብዙን ተናደረገኝ አለ እና والله እኔ ደሳለኝ ምክንያቱ አንድ ሺ ያንተ ንግግር ማንኛውም ዓለም የሱ ካሴት ወይም የሱ ንግግር ሰምቶ ካንድ ሺ አንድ ሰው ከተጠቀመኮ በጣም ትልቅ ጸጋና ትልቅ ሀብት ነው እኮ ይሄ ነገር እና አልহামዱሊላህ የትናንትና درسአችን አንድ ሰው በተግባር እንደሚያውለው ያኒ ፍሬ አገኘን ነው ማለት ይስማቻል ወንድሞቼ والله ሁላችሁም እዚህ ያላችሁ ነገ መዋቾች መሆናችሁን ብዙ ሰው አያስብም ሰውየው ግን እጅ ከፍንጅ አገኘው ማለት ነው ነገሩ አልহামዱሊላህ አሁን ወሲያ ጽፋለሁ አለኝ ዛሬ ዛሬ ፀሐይ ሳትጠልቅ ወሲያ ጽፌ ለእናቴ ለአባቴ ለልጆቼና ለሚስቴ ሁሉም አስመስክሬ ጽፋለሁና እነግራቸዋለሁ አለኝ ዛሬ በጣም ደስ ብሎኝ ዋለ والله سبحان الله እሺ እንግዲህ እስቲ ወደ ትምርታችን ሄድና እንደተለመደው የትናንትና درسአችን በጥያቄ እና طيب አንደኛው ጥያቄ ምን ይላል اذا قتل انسان عند سو ከተገደለ ይላል فلأهل المقتول النذا يعني لجاچو የተገደለባቸው ሰዎች ሶስት ምርጫ አላቸው ተብለዋል። እሺ አንድ ሰው ተገድለዋል የሱ ቤተሰብ ሶስት ምርጫ አላቸው በሸርዓችን አኳያ ሶስት ምርጫ አላቸውና ሶስቱም ማን ይጠቅስልኛል? نعم ይሄ ነው ጥያቄው ዛሬ ጥያቄ። السلام عليكم ورحمة الله وبركاته. سمعي اوكي جزاكم الله خير. የማቹ ቤተሰቦች አስፈላጊ ከሆነ ይሄንን መጠየቅ ይችላሉ። አንደኛ ጋር የሰውየውን የደም ዋጋ ማለት የተገደለው እና ደግሞ ሁለተኛው ደግሞ يعني يا الله ነገር ነው ይሄ مكتوب ነው እና የልጃችንን ደም ወይንም ጋሩን አንቀበልም يعني الله ይቅር እንዲላቸው ይጠይቃሉ ገዳዩን። ሶስተኛው ደግሞ የገደለ መገደል አለበት ብለው ያ በአላህ يعني ባወረደው በሱናው ማለት በቁርአን ተእዛዝ መሰረት ይሄዳሉ ማለት ነው። جزاكم الله خير. السلام عليكم ورحمه الله وبركاته. نعم زينب በጣም excellent የሆነው መልስ ነው የመለሰችው። ናው ሶስት ምርጫው እንግዲህ ለቤተሰቡ ማለት ነው። ቤተሰቡ ስንል ደግሞ መጀመሪያ የሚጠቀሱት አባትና እናትና ልጆች ናቸው። በተለይ በተለይ ከአባትና እናት በፊት ልጆች ነው የሚጠየቁ። ምክንያቱም አንድ ሰው ከተገደለ ልጆቹ ለምሳሌ አመት በታች ከሆኑ እና ሰውየው ታስሮ ነው የሚቆየው ይገርማቸዋል። ይህ የሸርዓችን ነገር እኮ በጣም ነው የሚገርመው ወላሂ። ለምሳሌ አንድ ሰው አንድ ሰውን ገደለ። ያ የተገደለው ሰው ለምሳሌ አራት ልጆች አሉት። እነዚህ አራት ልጆች ከ15 አመት በፊት ናቸው። የአራት የአምስት የስድስት ሰባት አመት ሊሆኑ ይችላሉ። ሰውየው በእስር ቤት ገብቶ እነሱ አቅመ አዳም እስከሚደርሱ ድረስ ይደርሳሉ ይቆያል ማለት ነው። ከዛ በኋላ እነሱ አቅመ አዳም ሲደርሱ ያን እነሱ ነው የሚፈርዱት ይገደል ወይም ጋር እንፈልጋለን ወይም ነጻ እንላለን የሚሉት ከጀርባው የወረዱ የወጡ ልጆቹ ናቸው ማለት ነው። እኔ አቀለው እዚህ አገር አንድ ሰው በእንደዚህ ልጆቹ ህፃኖች ስለሆኑ ለብዙ አመት ታሰረ። ግን በኋላ ዑለማዎቹ ሌላ መፍትሄ ያደረጉለት ማለት ነው። እንዳይረዝምብን ወደዛ እንትና አንሄድም። አላ ኩል ሐል ሶስት ምርጫ አላቸው። ወይም ለሊላህ ብለው ነጻ ይላሉ። ምንም ነገር ገንዘብም አንፈልግም ልጁም አይገደልም ይላሉ። የገደለ ይገደል ስለተባለ ይገደል ይላሉ። ወይም ደግሞ ጋር ይወስዳሉ ማለት ነው። እሺ ሁለተኛው ጥያቄ ምን ይላል? ቃትል ነፍስ አንድ ሰው ሰውን የገደለ ወይም ራሱን የገደለ ማለት ነው። ላ ይኽሩጅ ሚን አልኢስላም ከእስልምና አይወጣም። ማስረጃህ ምንድነው? ከቁርአን ደሊሉ ምንድነው? ከቁርአን ይላል። ያው ከደረስነው ከተማርነው ማለት ነው። አንድ ሰው ሰውን የገደለ ወይም ራሱን የገደለ ከእስልምና አልወጣም፣ አላሸረከም፣ አልከፈረም፣ እስላም ነው ያለው። ስለዚህ ማን ማስረጃው ምንድነው ይላል። እሺ መልሱ ማይክ ፍሪ። السلام عليكم ورحمة الله وبركاته. ይሰማል? جزاك الله أستاذ. ያው ራሱን የገደለ ሰው አላህ ከእስልምና አላስወጣውም። ልጁንም የገደለ ወይም ወንድምህን ነው የገደለው፣ አልከፈረም፣ አላሻረከም። እስካላሻረከና በአላህ ላይ እስካላሻረከና እስካልከፈረ ድረስ ያው ከእስልምና አልወጣም። የፈለገውን ሰው ቢገልም ከእስልምና አልወጣም። ማይክሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙበር እኔ የመለስኩት እኮ ነው የመለስከው፣ ጥያቄው በጥያቄ ነው የመለስከው። እኔ ያልኩት አንድ ሰው ሰውን ከገደለ ከእስልምና አይወጣም እና ያው እሱ ነው የመለስከው። አሁን ግን ከእስልምና የማይወጣ መሆኑን ደሊልህ ከቁርአን ምንድን ነው? ማስረጃው ከቁርአን ምንድን ነው? ይህ ነው ጥያቄው እና ከቁርአን ከተማርነው ቁርአን ደሊሉ ምንድን ነው? ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከቁርአን ደሊሉ ፈመን ዑፊየ ለሁ ሚን አኺሂ ኢነላሀ ለን ዩኽሪጀ አልጨረስኩትም። አሁን ኢንሻአላህ ይህ ይመስለኛል። አሰላሙ አለይኩም ማይክ ፍሪ። ነዓም አላ ኩል ሐል መልሱ ትክክል ነው። አሁን ዑፊየ ለሁ ሚን አኺሂ አላህ ሱብሓነሁ ወተዓላ ይቁል ሚን አኺሂ إذا كان أخوك لم يخرج من الإسلام أخوك إسلام بيتشانو ميهونو انديت أوكن يقول سبحانه وتعالى إنما المؤمنون إخوة. قال العلماء إنما أداة حصر. أداة حصر مالت يعني لمؤمن على مؤمن بستكر ليلة وندم لنرى أي شلم لمؤمن وندم مؤمن بتشانو ليلة هاي ما نوتي أنت ليلة هاي ما نوتي لو وندم لهون أي شلم ستتنو سلزي. يقول سبحانه وتعالى فمن عفي له من أخيه شيء فاتباع بالمعروف وأداء. سلزي أخوك قالها الله سبحانه وتعالى كسلمنا الوتام قد يكونوا أخوك يقدلوا سو أخوك بلو على الله سبحانه وتعالى. طيب سوستنية يقول سبحانه وتعالى فمن عفي له نفس الآية فمن عفي له من أخيه شيء فاتباع بالمعروف وأداء إليسان. تياكيو ما هو اتباع بالمعروف وأداء إليه بإحسان من مالتنو ترقوم من دنو ما نوسو. نعم قل سبحانه وتعالى فمن عفي له من أخيه يعني وندم يتقدلو سو بيتسبو عفو بلنا الجنزب كفلن أي قدلم جنزب كفلن كالو فاتباع بالمعروف وأداء إليه بإحسان يعني فاتباع بالمعروف وأداء إليه بإحسان من مالتنو بدن بارجنتنا تنا قلسكتنا فاتباع بالمعروف وأداء بالإحسان من مالتنو. نعم مايك فري. الله وبركاته مرجانا. السلام عليكم السمال ليلة كتل. عليكم ورحمة الله وبركاته. بسم الله الرحمن الرحيم. فاتباع بالمعروف سيل الله سبحانه وتعالى النزيه هي تلبات شمسوش من ملكتنا عون لمسالي قار ستوسي بالو ويمكاسا ستوسي بالو ستوسي لو كميكا باو بلاي متأيك كالبات شو بلا عدرقا وندايت أيكو نو فاتباع بالمعروف كميكا باو شو بلاي وندايت أيكو سيت أيكو بلكون دي تأيكو بأسفل لاغي بهونو لك مالسنا وعداء إليه بإحسان تبالو لغداي وچو بيتسابنو سيسات غنزبون سيساتو يعني نيتا فرد باتشون غنزب سيساتو سايد جاك عجاكو وين انسار الله چوالن مالتن إياس فرارو انتن اندايلو انداي ساتو غنزبون نيتا فرد باتشون بدستا مستطع لباتشو والله أعلم. ما شاء الله ما شاء الله أم سهام إنه من لا بدستا كولت كنفاوت إتشال ميدنو يكررين والله يعني إيه نقر أيمر لسوتهم بيانو يتأيكو تهون إيه نقر أيمر لسوتهم مكناتهم كبادنو بيانو يتأيكو. لكن سبحان الله يسعافي يتكتات تلي إنكواني ليلة أيمر لسال لأن الله يتأمر لش والله أم سهام يعني تنو يعني مبرات هون شال بزيهن تن سلزي ሁለተነ ጥብ ነው የሚሰጣቱ ሙስያ ምክንያቱም በጣም እንትን የሆነ ነገር ነው ይጥያቀው በጣም የተከታተለ ካልሆነ በስተቀር ማንንም ሰው ሊመለሰው አይችልም። ስለዚህ አድሚኖቹ ማን ነው አድሚን ያለው ዛሬ አቡልሰሚን ወላ እንትኑ ፍላጎታችን ወላ ዳሩ ቢላል አልሙሂም ሁለተነ ጥብ ጻፉላት ለሙስያ طيب እና ምንድነው ያለችው እናንተ ሰው የተገደለባችሁ በተሰብ ከልክ በላይ ተጠይቁ ለምሳሌ በኢትዮጵያ አንድ ሰው የተገደለ 100 ሺህ ብር ከሆነ ጋሩ 3 ሚሊዮን አትበሉ ይሄማ በጣም ክፉ እንትን ነው አላህ አይወደውም ነገር ወይም 200 ሺህ ከሆነ 1 ሚሊዮን አትበሉ ካትጠይቁ يعني ሙዕጅዝ ሆነው የሚያደክም ጥያቄ አትጠይቁ እናንተ ደሞ የገደላችሁ ያኒ እናንተ ገዳዮች ሆናችሁ ደሞ 100 ሺህ ብር ተብሎ በፍርድ ሲፈረድ በቃ ፈገግ ይያላችሁ እየተደሰታችሁ መከፈል ነው ምክንያቱም አላህ ፍርድ ስለሆነ እንጂ ነገ እሰጣለሁ ግማሹ ከነገ ወዲያ ግማሹ ካንድ አመት ከዛ በኋላ በዝተዋል አንሰጥም እንትን አታምጡ ማለት ነው بالمعروف واداء باحسان. نعم አራተኛው ጥያቄ هل نصلي على قاتل نفسه فماذا قال العلماء فيه عند سو نفس يجدل سو ان سجدلتالن ويس شهيد بلن زملا ويم دمو مطفو بلن كافر يعني يسجد بتال عند سو راسون يجدله علماء سلازيه من قالوا من قالوا علماء وشو. طيب مايك فري. السلام عليكم يسمع ዑለማዎች እንዳሉት ይሰገድበታል፣ ሰላት ጀናዛም ይሰገድበታል፣ እንዲሁም ይታጠባል። አላህ ይማረው ብለን ዱዓም እናረጋግለታለን ማለት ነው። አላሁ አለም። ኑርጀና ነዓም ይሰገድበታል ብለናል፣ ግን ዑለማዎች ምን አሉ? ዑለማዎች ያሉት ነገር አምጪልኝ። ያኒ ይሰገድበታል ብለው ዝም አላሉም። ትናንትና አንድ ነገር ጠቅሼ ነበርና እሱም ያመጣው እስቲ ማይክ ፍሪ። ሰላም አለይኩም። እንደዛ ከሆነ በኋላ ግን በአካባቢ የሚኖረው አሚሩ ወይንም እንትኑ መስገድ እንደሌለበት፣ ምክንያቱም ትልቅ ጥፋት መሆኑ ታውቆ ሰው እንዲረዳው ማለት ነው። አላሁ አለም። ኑርጀና ኑርጀና፣ የኔ እህት የት ደበቅሽው ነበር? የት ተደብቆ ነበር ይህ መልስ? ያው መጀመሪያ መመለስ ያለበት ይሄ ነበር። እና ይሰገድለታል፣ ላኪን ኢማሙ ወይም ሱልጣኑ ወይም አሚሩ ያኒ ወይም ቃዲው እሱ መስገድ የለበትም። ባይሰገድበት ጥሩ ነው፣ እሱ ባይሰግድ ጥሩ ነው። ምክንያቱም ህዝቡ ማወቅ አለበት፣ ኢማሙ እኮ አልሰገድለትም። ለምን? በጣም ተቆጥቷል፣ በጣም ከባድ ወንጀል ስለሆነ ኢማሙ አልሰገድለትም ብሎ ህዝቡ በጣም ትልቅ ወንጀል መሆኑን ለማሳወቅ ኢማሙ ባይሰግድለት ይሻላል አሉ ዑለማዎቹ። نعم እሺ። አምስተኛ ጥያቄ يقول سبحانه وتعالى ولكم في القصاص حياة يا أولي الألباب. من معناته ولكم في القصاص حياة يا أولي الألباب؟ نعم ترجموا من معناته يا تطفوا بن وسدون جي مايك وسدونا ملس ان شاء الله. السلام عليكم ورحمة الله وبركاته. يا يهتبون معناته ان انت لب بالو لب يلاچونا امانيوچ يمتتقمو አቅል ያላችሁ ሰዎች አንድ ሰው ከገደለ ቶሎ ብላችሁ መግደሉ የሌሎችን ሀያትና ህይወት የሚጠብቅ መሆኑን ታውቃላችሁ። ያው ቂሳስ ማለት የገደለውን ሲገደል ቂሳስ ይባላል። አላህ ይህንን ህግ ያወጣውና ያሰፈረው እናንተ አላህን እንድትፈሩ ብሎ ነው። ምክንያቱም የተገደለ ከተገደለ ወይም ደግሞ ጋር ከፍሎ ከታረቀ አቅላችሁም ትጠቀሙበታላችሁ፣ አላህን ትፈራላችሁ ብሎ ብዬ ነው ይህን ህግ ያወረድኩት ይላል አላህ ስብሓነሁ ወተዓላ። እንጂ የገደለ ይገደል ብቻ ቢሆን ኑሮ ሌላ ምንም ምርጫ ባይኖር አፉ ማለት ወይ ደግሞ ጋር ባይኖር ኑሮ ምን ይበቃን ነበር? እና አላህ ስብሓነሁ ወተዓላ ምስጋና ይገባው ይህንን ላገራልን ጌታ። ያው ሰምተን ደግሞ የምንሰራበት አላህ አድርገን። والسلام عليكم وبالله التوفيق جزاك الله خير يا استاذ مايك فري. نعم زبير 100 سمتن بسرع الناول يدرغن البلوال اني دومو يا زبير 100 يتنبرك ي 8 ور عند امس استمر يتنبرك يتدبقه نبر انزا سيتوچ اكو بقى انت بتا يسادو نبر انيانن بعالم اكو انيانن يالو فكروا نبر. الحمد لله يتنبرك زبير ما شاء الله طرو ملسنو يملسو ጥሩ መልስ ነው። አሁን እንግዲህ ሚዛኑ እየተስተካከለ ነው። ግን አንዱ ብቻ ሆነ ወንዱ አንዱ ብቻ ሆነብን። والله አንድ ሰው ምንድነው ተጨመሩበት እስቲ። ሴቶች እስከ 7 8 አሉ፣ ወንዱ አንድ ብቻ ሆነ። نعم እሺ። ይሁን ይላል አረቦቹ ሲመስሉ ወይም ዑለማዎቹ ዑቃላዎቹ ሲሉ እንደውም ልክ ከቁርአን ጋር ልክ የሚሄደው ነው። ምን አለው? አክሲሩ አልቀተል ሊቅል አልቀተል አሉ። አክሲሩ አልቀትል ሊቅል አልቀትል ምን ማለት ምን ማለታቸው? በዚህ አሰላሙ አለይኩም ሰማችኋል? ኦኬ ሶሪ ገልዬ እንዳለ አክትሩ አልቀትል አሸን የቀል አልቀትል ማለት ለምሳሌ አንድ ሰው ተገሎ ዝም ከተባለ ሌላም ሰው ለነገ ደግሞ ሌላ ሰው ይገልና ምንም አልደረገም ይላል። ግን ለምሳሌ ዛሬ አንድ ሰው ከገደለና እሱ እየገደለው ደግሞ ከተገደለ ሌላው ደግሞ ትምህርት ይወስድና አይገልም፣ ለሌላ ጊዜ የገደለ እንደሚገደል ይማራልና ከዛ ለዛ ነው አክትሩ ልቀትል አሸን ይቀል ቀትል የተባለው። ግድያን አብዙ መጋዳደል እንዲቀል ለማለት ፈልገው ነው። ጀዛክላሁ ከም ከአላህ ያለ ማክፈል አው ልክ ነው መልሱ ልክ ነው ግድያ አብዙ ግን ግድያ አብዙ ማለት ብዙ ሰው ግደሉ ማለት አይደለም እንደዚህ በላይ ላይ ስናየው ግድያ አብዙ ማለት በቃ በየቀኑ 50 60 ሰው ግደሉ ማለት እንዳይመስላችሁ ያኔ የተገደለው ግደሉት ወይም ጋር ክፈሉለት አለበዚያ ዝም ካልን መገዳደልና ወንጀል ይበዛል ማለት ነው ይሄ ነገር እሺ የመጨረሻ ጥያቄ የመጨረሻ ጥያቄ يقول سبحانه وتعالى كتب عليكم اذا حضر احدكم الموت ان ترك خيرا الوصيه للوالدين والاقربين بالمعروف حقا على المتقين ان يهن لمجلس يمشل سواله ويم تعليق يعني استيات لستبت انت مارو كتب عليكم اذا حضر احدكم الموت ان ترك خيرا الوصيه والاقربين بالمعروف حقا على المتقين سلزيه لمناجر يمشل سو كاله جزاؤه 3 نقطه نو انغدي انا سلازي لمناغرنا ويم ترغمو زرزرو لي نغران يميفلك كاله ويمتشل كاله مايك فري السلام عليكم ورحمه الله وبركاته استاذ ابو محمد لانتنا اندالو كنيم ترايس وسد اكفيل تو نبر دن ياهونن طياقي اند بوينت انكم باغي لموكر كتب مالت انجدي كتب عليهم مالت فريد عليكم بنانت تدنگقوا المالت سيهون عن بسو سيموت وسيا فردنا ومكنياتهم لهم بمدرشا وما ساوق عالبت سمموتن برسو فرد اندهونا خدلو وسيا اندمو لبيت سابوچو متو فردنا واني لونو يزاكت نا ሊነው አንድ ፖይንት ባገኝ ኢንሻአላህ ማይ ለሌላ የሚያሟላት አለ ማለት الله ተቀላችሁ ወንዶች እና ሴቶች አመቱላህ ዘይነብ ቢንት ጃህሽ ነስሩላህ غريب እና ሙና 32 እነዚህ የሴቶች ማህበር አሚሮች ናቸው እነዚህ አራት እና በጣም እንግዲህ ሴቶቹ ተአምር እንደሚሰሩ ነው የምንጠብቃቸው ያለን ተሰብስበው ብዙ ነገር እንደሚሰሩ ኢንሻአላህ ለበቅርብ ጊዜ አሳውቁናል እና አመቱላህ የጻፍሹ ነገር ትንሽ ማስተካከል ያስፈልገዋል ምክንያቱም ፈርድ ነው ወሲያ መጻፍ አለበት ሞ እንትን ይሄ ያልሹ ነገር ትንሽ ጉድለት አለበት እስከ ግማሽ ማልደረሰም እኔ ልቅራልሽ አያቱ كتب عليكم ይሄችን አምጥተሻል فرض عليكم كتب عليكم اذا حضر احدكم الموت ان ترك خيرا الوصيه للوالدين والاقربين بالمعروف حقا على المتقين نعم مايك فري عم بليلا النغاغر علماءچو እንዴት ፈሰሩት ምን አሉ علماءچو ስለዚህ አያ ምን አሉ علماءچو مايك فري ሰላም አለይኩም እኔ ልጨምር ወይ ሳመቱ ላትጨምር ያለሽ እኔ ልጨምር ኡስታዝ እኔ ማለት እችላለሁ አንድ ሰው ሲሞት ወሲያ መጻፍ አለበት ለልጆቹም ለእናቱም ለወንድሞቹም ሲባል ከአንድ ሶስተኛ በላይ ማረግ እንደማይችል ምክንያቱም ይሄ በሱራተ ሙሳ እንትን ሱራተ አያ ላይ ስለተሰረዘ ማለት ስለ እያንዳንዱ በትንታኔ ስለተቀመጠ ከዚህ በላይ መጻፍ እንደሌለበት ነው አላሁ አለ እሺ መልሱ ገና አልተመለሰም ለእህታችን ኡርጀና ደሞ ትንሽ እርማት ሱራተ ሙሳ የሚባል በቁርአን የለም ሱራተ ሙሳ አንዲት ሱራም የለችም ስለዚህ መልሱ ገና አልተመለሰም ግን ሙከራው በጣም ደስ ይላል والله እሺ መጨረሻ እድል አንድ ሰው እንሰጥና ከዛ እኔ መልሰዋለሁ ኢንሻአላህ ማይክ ፍሪ السلام عليكم ورحمه الله وبركاته يا استاذ ان شاء الله المؤكر كتب عليكم ማለት فريد عليكم ማለት ነው አንድ ሰው ሲሞት ወሲያ ጽፎ 1 ሚሊዮን ብር አለ ሺ ለሚስቴ 1 ሺ ለአባቴ 1 ሺ ለእናቴ ብሎ መጻፍ አለበት ይላል አንተ የምትሞት ሰው ፈርድ ለአንተ ነው ዝም ብለህ እንደ አህያ አትሙት ወሲያ ጻፍ እና በሱረቱ ኒሳ ላይ አላህ በትክክል አስቀምጦታል አላህ Subhanahu Wa Ta'ala ለእያንዳንዱ የሚገባውን አስቀምጧል አላህ በሱረቱ ኒሳ ላይ በትክክል ካልኩሌት አድርጎ አስቀምጦታል። አንድ ወንድ 10 ብር ለሴት አንድ ሴት ደግሞ 5 ብር ትወስዳለች። አባትና እናት ስሙን የሚወስዱበት ጊዜ አለ። አንዳንድ ጊዜ ደግሞ ስዱስ የሚወስዱበት ጊዜ አላቸው። የሰው ልጅ ኦኬ እና አባትና እናት ስለሚወርሱ እኔ ወሲያ መተው አልችልም፣ ምክንያቱም ይወርሳሉ። አሁን እንደዚህ ስንል አንድ ሁለት ምሳሌዎችን ኢንሻአላህ እናያለን። እኔ ገንዘብ አለኝ፣ ወሲያ ጽፋለሁ። የቸው ወሲያ ከሚወርሱት አንድ መሆን የለባቸውም፣ ምክንያቱም የሚወርሱ ከወራሾቹ ይወስዳሉ። ወሲያ አያስፈልጋቸውም። ከሚወርሱት ውጭ ግን ለምሳሌ ጓደኞቼ፣ አጎቴ፣ አክስቴ ለነሱ ግን ወሲያ ጽፌ ለዚህ ሰው ይሄን ያክል ስጡልኝ፣ ለዚህ ሰው ደግሞ ይሄን ያክል ስጡልኝ ለማለት እችላለሁ። ግን ከአንድ ሶስተኛው በላይ መወሰን የለብኝም። ሁለተኛው ምሳሌ ደግሞ 100 ሺህ ብር ካለኝ ያው አንድ ሶስተኛው 33 ሺህ የኔ ስለሆነ የተወሰነው ገንዘብ ለእገሌ ጓደኛዬ ይህንን ያክል እላለሁ፣ ለአባቴ እላለሁ ወይ አልልም፣ ምክንያቱም ውርሻ ስለሚወርሱ። ለዚህ ጓደኛዬ ይህንን ያክል፣ ለዘመዴ ይህንን አይነት ብር ብለህ ለመወሰን ይቻላል። ለምን? ስለማይወርሱ ማለት ነው። የሚወርሱ ከሆነ ግን ወሲያ አይገባቸውም። ባዕድ ዑለማ ደግሞ የሚሉት አባትና እናት የማይወርሱ ከሆነ ከውርሻ ይገባሉ። አባት የማይወርሱ አሉ እንዴ? አዎ። አንተ ለምሳሌ እስላም ነህ፣ አባትና እናት ደግሞ ክርስቲያን ከሆኑ አይወርሱም። እኔ ከተውኩት ገንዘብ ግን ከአንድ ሶስተኛው እኔ መብት ስላለኝ የእኔ ገንዘብ ስለሆነ ስጦታ እሰጣቸዋለሁኝ። ነገር ግን ወሲያ መጻፍ አለብኝ። ወሲያ ካልጻፍኩኝ፣ እዚህ ላይ ትልቅ ፖይንት መረዳት ያለብን፣ ወሲያ ካልጻፍኩኝ እነዛ ወራሾች ለአባትና ለእናቴ ሊሰጧቸው አይችሉም። የእነሱ መብት ነው። እኔ ግን መጻፍ አለብኝ እና ወሲያ መጻፍ በጣም በጣም በጣም አስፈላጊ ነው። ጀምዓ እዚህ ላይ ትልቅ ፖይንት ነው ኡስታዝ ያስተማሩን። ኢንሻአላህ አሁንም ደጋግሜ የምለው ሰምተን በአንዱ ጆሮ ሰምተን በሌላው ማውጣት የለብንም። ኢንሻአላህ በሰማነው የምንሰራ አላህ ያድርገን ሁላችንንም። ወቢላሂ ተውፊቅ። አፉ በሉኝ ኡስታዝ ትንሽ ሰዓት ወሰድኩኝ። جزاكم الله خير. مايك فري. عليكم ورحمة الله وبركاته. أستاذ أبو محمد عندي إنم جرقت إن داري جالفونا نازبير أو مجلس على جاركني أستاذ لمكر على ملكة ياساوينينا نو كالوين مايك للك. شيء عالي موچو من دنيا دو تيهنن آيا منسخ نعدو يهن من دنو ተጽፏል ይሄንን ነገር ግን ፍርዱን በዚህ አንፈርድም። ምክንያቱም በሌላ ሱራ በሱረቱ ኒሳ አያቱ ሚራስ ላይ እንደገና አላህ ሁሉንም ነገር ካልኩሌት አድርጎ ስለጻፈው በዛ አኳያ ነው የምንሄደው፣ ሙንሶ በዛ አኳያ ነው የምንሄደው የሚለው ነው አድሞች ያሉት። አላሁ ያዕለም። ኡስታዝ አቡ መሐመድ ካለ ፍቃዶ ካደረግኩት በጣም አውፍ ይበሉኝ። أقول الله أكبر والله الله أكبر بقى أبدوال ناتولين جي زاري من دنو صحي بمسراك أدلم يوتاشو زاري بمعرابي يوتاش مهنا لبتن جي إهني ميس دستنا قرس السماء والله بقى بتعم دستاني بتلي انت أهون زبير زبير زبير يمن لسو كأنو يتنان تنا كاسيت اندقنا يسمهو تمسالين يهون የተነገረው ቀጣ ከወረቀት እንደሚያነብ ሁላችሁም ሰምታችኋል። እኔም ፈልገው ደሞ ሁላችንም ፈልገው ይህ ነው። ወረቀት ጽፈ የትናንትና درس ስትጠየቅ ከወረቀቱ ማንበቡ ትልቁም ነገር ነው። ካንዝ ነው፣ ዲፖዚት ነው፣ ረሲድ ነው። እና ይሄ ነገር ከአምስት አመት ከሶስት አመት በኋላ ወረቀቱ ተመልሶ ሲያየው በጣም ጥሩ ዕልም ነው ያከማቸው ሰውየው። እና የዙበር መልስ 100 በመቶ ሲሆን አመቱላህ ደሞ ያኒ የሷ እንትን ነበር መሰለኝ። ስለዚህ ለወንድማችን ዙበይር 2 ነጥብ ሲሰጥ ለእህታችን አመቱላህ 1 ነጥብ ይሰጣል። ላኪን እኔ በበኩሌ ምንድነው ምለው አሁን ለዚህ አመት ማለት ነው ለዚህ አመት በዚህ በኔ درسه ነው ዙበይር 100 የደርሳችን ኮከብ ወይም ነጅም ወይም ጨረቃ ብለን ንጥራው እስቲ የዚህ አመት ዙበር 100 የኛ ኮከብ ነው ኮከብ ይባላል በአማርኛ አይደለም እና የዚህ ደርሳችን የቁርአን ተፍሲር ኮከባችን ለዚህ አመት እኔ ያስቀመጥኩ ነው ምክንያቱም መልሱ በጣም ይገርመኛል ልክ እንደ ኡሙ ሲሃም ነው ኡሙ ሲሃም በደንብ አርጋ ነው ተመልሰው አሁን ግን ሁለተኛ አገኘሽ ማለት ነው እሺ እንግዲህ በዚህ የጥያቄዎቹ ይተቀላላሉ በጣም አመሰግናችኋለሁ የመለሳችሁት ወረቴ ነው ለኔ በቃ በልቤ ትንሽ እንትን ነው ያስገባችሁት ማንኛውም ዓለም ያኸዋ ማንኛውም ዓለም በአለም ያሉ ዳዒ አው ዓለም የሰጠው ትምህርት ሰው ተረድቶ ስትጠይቆ ሲመለስ የሚሰማው ደስታ እኛ ብቻ ነው የምናውቀው والله ምክንያቱም ልክ እንደ ገበሬ ገበሬ እኮ ያን ስንዴ ዘርቶ ውሃ ዝናብ መጥቶ አብቅሎ ሲያጭድ የሚሰማው እንትኑ ደስታ ልክ እንደዚህ ነው የሚሰማኛ እሺ እስቲ ወደ ትምህርታችን እንሂድ አሁን يقول سبحانه وتعالى درساችን ጀመርና ስለ ወርሻ ስለምን ስለ ወሲያ ምናምን ይናገር ነበር ኢነብያቹ ነበር ሱረት አልበቀራ 100 እስከ 160 አያ ስለ ይሁዶቹ ብቻ ይናገር ነበር ታቃላችሁ 6 7 ወር አልፈዋል ይሁዶቹ ምን አይነት ጉድ እንደሰሩ ምን አይነት ወንጀል እንደሰሩ ሁሉ በጣም በስፋት ነው የነገረን አላህ አሁን ግን ስለ ሸርዕ ጀመረ ማለት ነው احكام شرعيه من سوره البقره ወለት የነው ድንገራችሁ ኢኔ ሱረት አልበቀራ يعني لما فسر كتفلقه اهون سورة البقرة مفسره ولنقراتشو بيتنياو درجة مهونو بميديوم درجة نو اني لارج درجة القبهم اكس لارج درجة القبهم دبل اكس القبهم تريبل اكس القبهم اهون لنانتي مفسر لاتشو سورة البقرة بميديوم عينت نو ميديوم يعني تنش هذا اللم تلك ما هذا اللم لنانتي ندمي قباتشونا ምክንያቱም እናንተ ትንሽ የተፍሲር ቁርአን የአረብኛ ድክመት ምናምን ስላላችሁ ሚዲየም ሳይዝ አድርጌ ነው እየፈሰርኩት ያለሁ ላርጅ ግባ ካላችሁን ልግባ ኤክስ ላርጅ ግባ ካላችሁን ልግባ ግን ላይግባችሁ ይችላል ኢንሻአላህ ግን በሳውዲ አረቢያ ያሉ ወንድሞቻችን በኤክስ ላርጅ አድርጌ ነው የምፈስረው ምክንያቱም احكام شرعيه ታወጣለህ ዙብዳና እንትኑ ታወጣለህ ዘይቱም ጥበ ያኔ ቅቤው ምናምን ያወጣህ ታጎርሳቸዋለህ ብዙ ምስጢር ያዘለ ነገር አለ እንኳን ደረጃ ሲታይ በነህው ደረጃ ሲታይ ይሄን ሁሉ ይገለጻል ግን አሁን የምፈስረው ሰፋ ቢልም ሚዲየም ደረጃ ነው ለማለት ፈልጋለሁ አሁን እንግዲህ ሱረት አልበቀራ የጀመርነው احكام شرعيه احكام شرعيه بسوره البقره مولتوال ان استني جمر يقول سبحانه وتعالى فمن خاف من موسى جنفا اي ايه من دنو 182 فمن خاف من موسى جنفا هون كلمه جنفا يعني تلج يكبدال ادلم جنفا او اثما فاصلح بينهم فلا اثم عليه ان الله غفور رحيم يتشنش ايه يزاري تمرتاتشن يقول هذه الايه تتكلموا في من حين موته عند سو سيموت سيموت سلسو نو متناغرو يچ ايا عند سو سيموت من ما درك اندالبت يقول عندند غزي چنقلاطو يستنا وصيا سيسد يساساتال يساساتال مكنياتوم يخرفال يخرفال من معناته يخرفال عند سو سيموت بغماش روحو نو متناغرو روحو لموطا سلمتفلق ወይም በጣም ስለ በሽታ ስለተጫነበት የሚናገረው ላያውቅ ይችላል ስለዚህ ከሱ ጋር ያሉ አጠገቡ ያሉ የሱን ወሲያ ማስተካከል አለባቸው ነው የሚለው አንተ ነው አያው እንግዲህ ይላል يعني ممكن يخرب الوصية يجور لظلم ይችላል አው ይዘር በወሲያ ዝልሙ ካለ አንተ ልጆችህ ለምትወደው ይሄን ያህል ስጡት لما تودو دومو يهن سطوت لمارت اتتشلم قن اندان دسوش اندازي هارقو يمصفوه اللو قن بسورة النساء سنة تتكسي الله سبحانه وتعالى يسو إجال قبابتم راسو الله سبحانه وتعالى لمست اندازي السطال لابات اندازي السطال لسيت اندازي السطال لنات اندازي السطال لولو جوتشو اندازي اندازي بلو راسو يهكفافلو كتش عدرقو بسورة النساء سلالي انت اتساسات وسياسال طيب ويظلم عندنا شو يظلم له عندنا دمو يعني يخطئ بسيتت عندنا انتني صفال مواتشو مالتين وعون سلم مواتشو من ناقرو طيب ذلك اذا يسوت اثمن هنال ወራሾቹ ይማታሉ፣ ይጣላሉ፣ ይጋደላሉ፣ ያኔ ይኮራረፋሉ፣ በጣም ይጣላሉ። በወሲያው ስንት ሰው ነው የሚፋጅ እንደዚህ? طيب فهنا اذا اصلح اذا اياو ميلو مندنو فمن خاف من موس يا وسيا ميسطو مواچو سو كتساساته ويم دمو ظلم كصافه ويم دمو يا شرعيه ما يفقدو نجر وسيا كتوي እናንተ ዘመዶቹ ልጆቹ አባቶቹ እናቶቹ እፊት ላይ ቁጭ ብላችሁ እንዲሞት የምትጠብቁት ያላችሁ እባካችሁ እናንተ እርዱት፣ የሰውየው እርዱት። እንዴት እንረዳዋለን? ከተሳሳተ አርሙ አርሙት። نعم እንዴት هنا اصلح نعم احد بين الورثه بهولت عينت نو صلح متادرغو አንተ የምትሰማው ሰው ይገባቻለ አባባሌ። ለምሳሌ ንበል ሙስጠፋ እየሞተ ነው፣ ወንድማችን ሙስጠፋ እየሞተ ነው አይደለም። እኛ አባቴው እናቴው ወንድሞቹ አጎቱ አያቱ ጎረቤቶቹ ቁጭ ብለን ሩሁ እየወጣች እሺ እኛ እንትን እንጠብቃለን አይደለም። እዚህ ላይ ወሲያ ጻፉልኝ ብሎ ወሲያ ሲጻፍ ወይም ይሳሳታል ወይም ይዘልማል ወይም ያጎድላል ወይም ይጨምራል። እዚህ ላይ እኛ ስራችን ምንድነው? ሸርዑ በማይፈቅደው ወሲያ የሚተው ከሆነ ሰውየው እናርመዋለን። طيب አልታረመም፣ ሰውየው አልታረመም፣ ለመታረም አልቻለም፣ አልፈለገም አይደለም። እንግዲህ ተውት ይሙት። ከሞተ በኋላ ወሲያው እናመጣና ወራሾቹ ሰብስበን ባካቹ ወሲያው ትንሽ ስተት አለበት አላህ ብለው ምክንያት ነው ወሲያ ያተው ወንድማችንና በእንደዚህ በእንደዚህ እንደዚህ መስተካከል አለበት ማለት አለበት። ይገባችኋል? ነገ ስጠይቃችሁ ይህን ጥያቄ በዚህ አይነት ነው የምትመልሱት። ባካቹ ወራሾቹ አትፋጁ፣ አትማቱ፣ አትጣሉ። ለምን? ወሲያው ራሱ ትክክል አይደለም። ምክንያቱም ይሄን ስጡልኝ ይሄን ወሰዱልኝ ለማለት አይችልም። ስለዚህ ወሲያው መስተካከል ያለበት በዚህ ነው። ለምሳሌ ምን ይላል? ግማሽ ገንዘቤ በቃ መድረሰ ተህፊዝ ቁርአን ስሩልኝ ይላል። አሁን እነዛ የሚሰሙት ሰዎች ምን ይላሉ? ላ በሸርዓችን ከአንድ ሶስተኛ በላይ እሱ ወሲያ ሊጽፍ አይችልምና መስተካከል አለበት እንላለን። እንዴት እናስተካክለዋለን? ወሲያው በቃ አንድ ግማሽ ያለው መዋቹ አንድ ሶስተኛ እናደርገዋለን። ከዛ የተቀረው ለወራሻቹ ይሰጣል። ስለዚህ አላህ Subhanahu Ta'ala ምንድነው? ፈመን ኻፈ ሚን ሙሲን እናንተ ሰዎች ከፈራችሁ ወይም ከተጠራችሁ ያ መዋቹ መጥፎ ውሳያ ከጻፈ ወይም ይጽፋል ብላችሁ ከተረዳችሁ በሁለት አይነት አስሊሁ በሁለት አይነት አስተካክሉት። በመጀመሪያ ያኒ እየተናገረ ያለ ላ በሉት፣ ይሄ ነገር ጥሩ አይደለም እንደዚህ አርክ ትለዋለ። ከሰማ በጣም ጥሩ ነው፣ ካልሰማ ደግሞ እሱ ሲሞት ወረቀቱን አምጥታችሁ ደግሞ እናንተ ታስተካክላላችሁ። ሁለተኛ ደግሞ ለወራሾቹ ሰብስባችሁ አላህን ፍሩ፣ አላህም ይወደው ይሄ አይነት ወሲያ ነው እንጂ እንደዚህ አይደለም ብለህ ደግሞ ትመክራቸዋለህ ማለት ነው። يقول العلماء فإذا خاف الوصي خروج الموصي في وصيته عن نهج الشرع والعدل خطأ أو عمدا بأن زاد في حصة فلان أو نقص في حصة فلان وتنازع الموصى لهم إن الزورشتشو وصيا يتولاتشو وراشتشو ويمدمو وراشتشو وجهنو ودنيوشو زمدوشو إن الزي በቃ ያልተስተካከለ ወሲያ ከሆነ እናንተ በመሐከል ገብታችሁ አስተካክሉት። እና ይቆል بعدها فلا اثم عليه እናንተ ያስተካከላችሁ ምንዳችሁ ነው የምትከፈሉ እንጂ ያኔ ወንጀል አይታሰብም፣ ወንጀለኞች አትባሉም። ብልአከስ አላህ ያዘዘው ነገር ስላደረጋችሁ አላህ ያመሰግናችኋል ይላል። فمن خاف من موس جنفا جنف ማለት يعني كمسمرو موطات معناته جنف يچن قال جنف معناته يعني كمسمرو كحقو ودغرا ودقن موطات جنف يبالال او اثمن اسم ظلم معناته نو سلازي لمزلم يمفلق عند مواچ راسو يزلم انجي سون مزلم يلبتم يهنو ميلو. طيب كذا بهالا والمعنى ترجمه اتقال معناه مندنو ان من وجد في وصيه الموصى اضرارا ببعض أقربائه بأن حرمه من وصيته او قدم عليه من هو ابعد نسبا وندمون تتو لذا بقى قرب يالهونه سو لذا لمسطت كصافه لا تلواله انديت انت وندمه يناته ياباته لجي ياله لمندنو انغدي هي نجر كذا عند ثلثنيا عند ثلثنيا الله ودلم يفلقو نجر يميادرغو يا عند ثلثنيا راسو وندمو اهتو ياللو لزال اغوتي لجي ميولدو ويم يمستي غنتن بلمن بلو لبعد كمسطت وندم اهت بفيتو ياللو ين لنسو صاف بلنو مناستكاكلو ምክንያቱም ትንሽ እንትን ይገኛል በቤተሰብ በቃ በጣም ጠብና ጥላቻ ነው የሚገኘው እንዴት አንተ ወንድምህ ልጅ ያባተህ ልጅ ይያለ ድሃ ይያለ አንተ የጓደኛህ ያጎት ልጅ ብለህ የምትሰጠው ጥሩ አይደለም ይሄ ነገር ነው የሚለው ذلك وطلب من الموصي تبديل وصيته እናንተ ቁጭ ያላችሁ እባክ ቀይረው ጥሩ አይደለም አላህ አይወደውም ትላለህ طيب او حدث الشقاق بين الاقرب الاقربين ويم دمو السوكو موته بحالا وراشوچو ويم دمو كوراشوچو وچ يالو زمودوچ متطرات كجمرو انانته وصياو يا ازاچو سوچ استكاكلو استارقو انا نغرو ود تككلنياو مسمر ملسوت الى الله سبحانه وتعالى ايه معناته ايا انغدي يچ تنش ايا بزوت ناغرلج مثال اني مثال لستاچو رجل ተመልከቱ እንግዲህ እኔ በህይወቴ ያየሁት ነገር አለኝ እናንተም በህይወታችሁ ያላ ያያችሁ ሊነሩ ይችላል እንዴት መሰላችሁ አንድ ሰው ከሚስቱ ጋር ለብዙ አመታት ይቆያል ለብዙ ቆይቶ ለሞት ሲቀራረብ በበሽታ ነው በምን ወይ በሽምግል በእርጅና ነው በቃ ሞቱ ካወቀ በኋላ ምን ያደርጋል ይፈታታል ታቃላችሁ በክሰከራት ሞት ይያለ ነገ ይሞታል ከነገ ወዲያ ይሞታል እየተባለ ለ20 አመት ስትخدمውና ያኒ መጥፎ ስራው እየተሸከመችና ጠባዩ ቀይ ሲሆን አረንጓዴ ሲሆን ነጭ ሲሆን ጠባዩ ሁሉ ተሸክማ የምትሄድ የነበረችው በጣም የተወዳቸው ሚስቱ ሲሞት ቂም በቀል ለመውሰድ ፈትቻለሁ ካለ علماءዎቹ ይሄን ፍቻ ይቀበል ማአላህ ተቀባይነት የለው ማዱ ምክንያቱም እንዳትወርስ ብሎ የሚሸሽ ሰው ነው ይሄ ነገር ስለዚህ አላህ ቀጣው እንዴት ለ20 አመት ስትخدمህ ቆይታ ስትሞት ፈትቻለሁ ለምን ትላለ እንዳትወርስ ነው አላህ ግን ላ አለ አንተ ብትወድም ባትወድም ትወርሳለች አሉ ስለዚህ ጣላቆ ተቀባይነት የለው መውረስ አለባት አሉ ዑለማዎቹ እንደዚህ አይነት ሊል ይችላል ብዙ ሰዎች አሉ መጥፎ ሰዎች አሉ والله يعني የእንትን ወለታ የማያቁ የሚስቱ ወይም የልጁ ወይም የልጅቷ በቃ ስንት አመት ስትخدمው ቆይታ ልጅቷ ለምሳሌ ልጁ ነጭ ስንት አመት ስትخدمው እሱ ممكن ፓራላይዝ ሆኖ ሸለል ሆኖ አሩን ሽንቱን ያጠበች ያደገች ልጁ እና አንድ ነገር ባንድ ነገር ተቆጣባትና ከሚራሱ ሊحرማት ብሎ የሚያደርገው አንድ አንድ ንቅስቀሴ ሸርዑ አይቀበለውም ይሄ ነው እንግዲህ ሌላ ምሳሌ ልስጣችሁ አው ዩሲ አክثر من ثلث ወይም ደግሞ ልጆቼ የታባታቸው ምን አባታቸው አውቃለሁ በቃ ዘወር በሉ ብሎ 3 አራተኛ ገንዘቡ በውሳይ አድርጎ مسجد سرولين تحفيز القرآن سرولين ويم دمو وهاك أفرلين كالي لا نلوالن يه يا لجوش جنزب نونجي أنتن تارقون بلن أنتن نارقالن وسياون كأيروالن مكناتهم كان دي سوستنيا بلا أي قباو مسويو ما له حق في هذا إذن نقول ወሲያው ትክክል አይደለም ብለን እንከለክለዋለን ማለት ነው ስለዚህ የትናንትና ደርሳችን ነው ይህ በዚህ አሳጥሮአለሁ ምክንያቱም ትናንትና ትንሽ ስብሰባ ስለነበረኝ ወደ ስብሰባ ለመሄድ አቋርጬ ነው የሄድኩት እና ምክንያቱም አሁን የምንጀምረው አያ አዲስ አያ ሌላ ከዚህ ለየት ያለ ነው يعني ايها الذين امنوا كتب عليكم الصيام የሚለው ነውና ሌላ ሸርዕ ስለሆነ ወይም ሌላ ባብ ስለሆነ ሌላ እንትን ስለሆነ ይህ ስለውርሻ ስለቂታል ስለመግደል መገዳደል እዚህ እናቁምና አሁን ወደ ሁለተኛ ደርሳችን እንሄዳለን እርፍት ማያስፈልግም ምክንያቱም ብዙ ጊዜ ስለአጠፋን ማለት ነው እሺ አሁን እስቲ ወደ ሁለተኛው ደርሳችን እንሄድ ደርሳችን ሁለተኛ ምን ይላል አላ ተዕጀቡነ ማዒ ረባካቹ ከነጋ ተደነቁ ትደነቁንም በጣም ያስደንቅ ነገር ነው ይላል እሺ የዛሬ አላ ተዐጀቡነ ማዒ ከበጄ ላይ ያለው በጣም እንትን ደስ ይላል ነገሩ እንዴት መሰላችሁ አንዱ በሞባይል يعني በእንትኑ በጀዋል በጀዋል አርጎ እንዴት የመሰለ ዱዓ ላከልኝ እና እኔ ተማሪ ነው በጣም ከኔ ጋር 20 አመት የተቀመጠ በመجلسአችን ነው እና ዱዓ ላከልኝ ይሄ ዱዓ በጣም ደስ አለኝና በጀዋሉ ሴቭ አደረኩት ማለት ነው አሁን ዱዓው ራሱ ለእናንተ ልሰጣችሁ ፈልጋለሁ ዱዓው ምን አለኝ መሰለሽ ሰውየው በጣም እንትና ከቁርአን ነው የወሰደው ምን አለኝ ረዘቀከላሁ ሪዝቀ መርየም አለ ረዘቀከላሁ ሪዝቀ መርየም ورزقك الله يعني قصر آسيا وجمال يوسف وحكمة لقمان وصبر أيوب وقلب أبي بكر وعدل عمر وحياء عثمان بلو يسمنت تلالك سوتش لك اللي جمالت نو لدقامه انقدي انقدي عند سويو امين امين امين امين علي استيدرسه والله ما انو باروش شهنن ادرسه والله سنت كذي امين بلوال انيم امين بيينو يتقبكت والله سبحان الله من دنو يالو رزقك الله رزق مريم وقصر آسيا وجمال يوسف وحكمة لقمان وصبر ايوب وقلب ابي بكر وعدل عمر وحياء عثمان الله اكبر والله كنزي عنده مرته بيش የሱ ጎረቤት አድርገኝ በጀና ካልክ ይበቃል ትላልቅ ሰዎች ያን በስልምና የታወቁና በጣም ትላልቅ ሰዎች አላህ ዘንድ የቀረቡ ሰዎች ነው የጠቀሰው ሰውየው እና نسأل الله ان يحشرنا معهم وان يحشرنا في زمرة هؤلاء الرجال والنساء الذين ذكروا في هذا الكلام ان والله سبحانه وتعالى እንግዲህ የነሱ የጥፍር እግር አንደርስምኛ የነሱ የጥፍር እግራቸውም አንደርስም ወላሂ ትንሽ በኢማናችንና በእስልምናችን ካልሆነ በስተቀር ትንሽ በዛ አላህ ረህመቱ ካላወረደ በስተቀር የነዚህ አሁን የተጠቀሱ ሰዎች ወላሂ የትና የት ናሪዩነቱ በሰማይና መሬት ነው እስቲ ትንሽ ስለነሱ እናገርና አሚን እያልን ነው እንግዲህ የምንነገረው ርዝቅ መርየም ማን መርየም هذه معروفة مريم ميلوات كريستيان إن يا مريم يمنلات تلقوا عفيفة يعني التي أحفرجها تولداس كم التموت عند واند كونس يعني كات بدنقلوا يمتوتشو تلق ست يا عيسى ابن مريم الناتي هنا تشونج أنا يهيش سيت انقديه كواندوش هتكالاك ألم نبر سرامات سرام نبر الله سبحانه وتعالى مرتعت أنا باند سومع وعيم باند مسجد بذا غزي نبرو مسجد بذا هنا يعني انت ويم دومو ببيتو هنا ستسج ستصوم بتام راسوان تطبقا ستغواز الله سبحانه وتعالى يعني على السرا على منم نجر يرزقات نبر معناتنو مريم بنت عمران تاقالاچو انت بسوره مريم وهزي اليك بجذعتي تساقط عليك رطبا جنيا فكلي واشربي وقري عينا يا لت مريم يعني قچ بلا كونو ارغز هنا باند تمر زف سر قچ بلا سبحان الله دكا مانچ بهدوا ي9 عامت ي9 ور لج تشكمالچ اندياوم منم نجر لمارغا تچلم لكن براب تموت لا اتموتم الله سبحانه وتعالى استزاف تنش نكانه كارجو سيلات نكانه كادرجهچنا تمرو لك اند غورف اند اند اند زناب دو يوردو كذا بحالا دمو اتقبوا دمو نچ يمسلن ديت مار ولا لا يميمسل وها دمو امطالات كذا بحالا يعني كذا وها تتطالچ كتمرو تبلالچ تمرو من نبر رطب يميبالو نو نبر انغري اند سي تمرت نوسد كنزي يقول يعني وهزي اليك بجذع النخله تساقط عليك اليك رطبا رطبا تمر على علم الله سبحانه وتعالى رطبا جنيا ايش معنى رطب ان بسعود عربيه قالنا تمر رطب ناقالن اخلاص يبالو باي عينته تمر ناقالن مكنياتهم كنيا غانو يالو زي لاي سلازي رطب مالت ያ ያልደረቀ አሁን ከዛፉ የወሰድነው ቢጫ አይነት ያለው ሩጣብ ይባላል። ቀዩ ሳይሆን ተምሩ ቀዩ ተምር ነው የሚባለው። ቢጫ አይነት ገና ሳይበስል ሩጣብ ይባላል። ይህ አሉ ለምን እንደው አላህ ይየመረጠላት ትፋህ እኮ ነበር ኦሬንጅ እኮ ነበር ማንጋ እኮ ነበር ብዙ አትክልትና ብዙ ፍራፍሬ እኮ ነበር ለምን እንደው ለመርየም ተምር እና ሩጣብ የእንትን የመረጠላት ዑለማዎች ምን አሉ? አንዲት እርጉዝ ሩጣብ የምትበላ ከሆነ ልጁ ሲወጣ በቀላሉ ነው የሚወጣ አሉ። ሱብሃንአላህ አልዓዚም። አሁንም በእንትኑ እኔ በአይኔ ያየሁት አለ እና እርጉዞች በሆስፒታል ሄዶ ቼክ አፕ ሲያደርጉ ዶክተሮቹ የግብጽ ዶክተሮች አሉ በእንትኑ በወረቀት ሲጽፉ አንዳንድ መድኃኒት ይጽፉና በታች ምን ይላሉ? ሩጣብ አብጂ ይሏታል። ሩጣብ يعني ተምሩ ያልበስ ቢጫው እሱ መብላት አብጂ። ምክንያቱም አንድ ስራ ይሰራል በውስጥ ማህፀን ገብቶ ስራው ስለሚሰራ ልጁ በቀላሉ ሊወለድ ይችላል ይላሉ። سبحان الله العظيم الله من فوق عرشه يعني يحرس مريم ويكون لها في الدنيا والاخره ان يهنوا قالوا انغري وقر عينا كذا وهلا من الله سبحانه وتعالى يهن نجر هناداها من تحتها الا تحزني يعني من تحتها وفي قراءه قالوا من تحتها ان عنده ملائكه طراتنا بزوات زني كذه واطقي كذه دمو بالات معناتنو اهون سرتان يا متاچو السراچم لكن الله سبحانه وتعالى رزقها بما يشاء وكيف يشاء. طيب اهون رزقوا متشن يا متالو باند بوتا قچ بلا يسجدچ يدعاء يدرجچ ان زكريا يسوا كفيل نبر انغدي سيدنا زكريا يعني بهلافنت تشكمو بهلافنت تقبلو ياسادغات نبر لجتوا مريم معناتنو انا اذا يتكمطتشو بيت سيغبا باي عينت فرافري ستبلا اغنيات اندي يا مريم ان لك هذا كيف امطاشو اباتش انينين اباتش انينين يا ابات بوتا يجي امسادغش انينين مغبي يميطا كونه كني ممطات علبت انجي ما انه يسطش سيلات تقول هذا من عند الله الذي يرزق من يشاء بغير حساب اني الله يمطالنيو علماءوچ منالو كجنة زبيب ويننا زبيب يعني زبيبنا قزقزوهانا عندندي مساسلو انتن فرافري تبلا نبر جبريل كجنة يزولات يمطانا تبلا نبر يلالو ويم كليلا بوتا ليهون يشلال جديت ادلم مكنياتهم كجنة يمطا مغبالو عند غزي كبلاهو اتربم አይርብም አበደን ታቃላችሁ ይሄ ነገር ከጀና የበላ ሰው አይርብም ለዘላለም አይርበውም طيب የጀና ሰዎች አይርባቸውም አይርባቸውም طيب ይበላሉ እኮ አረ አንድ ባንድ ግዜ 10 ሺህ ሰህን ነው የሚበሉ والله ነብያችን እንደዚህ አሉ ያኒ አንድ የጀና ሰው በወንበሩ ላይ ቁጭ ብሎ 10 ሺህ خدم አገልጋዮች እፊቱ ላይ ቁጭ ብሎ በሁለት እጃቸው በወርቅ የተሰራ በቀኝ በመዳብ የተሰራ ወይም በብረት የተዘራ ደሞ በግራ ሁለት ሰሐን ይዘው ነው እንግዲህ ሁለት ሰሐን አንድ ሰው ከያዘ 10 ሺህ ስንት ነው 20 ሺህ ሰሐን ባንድ ጊዜ ይበለዋል ሰውየው እንዴት ይበለዋል ለጣዕም ብቻ ነው ለኢንጆይመንት ነው ለለዛ ነው እንጂ ሮቦት አይደለም በጀና ራብ የሚባል ነገር የለም ታቃላችሁ ይሄ ነገር እንዲያውም አንድ ቀን ነብያችን ሰለላም በሶላት እየሰገዱ ኢማም ሆነ ያሰገዱ ምን አደረጉ አሉ እጃቸው እንደዚህ አድርጎ ወደፊት ወረወሩት ማለት ነው ከዛ በኋላ አንዳንድ ሰሃባ ደሞ ነብያችን ሰለላ ሰለም አድርጎ ብሎ እጃቸው ወደፊት ለመወርወር ጀመሩ እንግዲህ ይሄን ኢትባዕ ነው ነብያችን አድርጎ ብሎ ነው ግን ስተት ነው ከዛ በኋላ ሶላቱ ሲጨረስ ያ ረሱላህ ازيد في الصلاه قالوت ان دي بسرات ان نجر تچمروال نبياچن هل تچمرا مالوت انغدي انت اجي بسرات وسط ياله ودفيت كو ورورکو بلو سيطيقواچو نبياچن صلى الله عليه وسلم منالو يعني عرضت على شوف نبياچن سغاچو اطنتاچو يعني بودياچو بسرات ياله اموراچو نا كياناچو گن كس كتنوچ نو كسلا كزي كالم وچ نو ليلا عالم يالو انا منالو عرضت علي الجنة بثمارها جنة كو በፍራፍሬዋና በጠቅላላ ጸጋዋ ወደኔ መጣቻለ በየአይነቱ ፍራፍሬ እዛ ወደኔ ቀረበቻለ ከዛ በኋላ እና አኒ ሐወልት ይላሉ ነብያችን ሰለላም አናቲኩም ብተመረትን ዋሂደ አንድ ትፋህ ለምሳሌ አንድ ትፋህ ከዛ ዛፍ ቆርጬ እንደዚህ እንትን አርጌ ለናንተ ልሰጣችሁ ፈልጌ ነው እጄ ዘረጋሁት ላኪን ሂለ በይኒ ወበይነሃ አላህ ስብሐት አላ ከለከለኝ አለ ከለከለኝ ከዛ ዛፍ ወይም ከዛ ትፋህ ለማምጣት አልቻልኩም አላህ ከለከለኝ አሉ ለምን እንደ ከለከለኝ ታውቃላችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم አንድ ትፋህ ወይም አንድ ብርቱካን ከዛ ባመጣ እዚህ መስጂድ ያላችሁ በመቶ የምትቆረጡ ሰዎች ያችን ትፋህ ለሁላችሁም ታጠግብ ነበር አሉ ለሁላችሁም ታጠግብ ነበር አንድ ጊዜ ከጠገባችሁ ደግሞ ለዘል ዓለም አይርባችሁም ነበር ላኪን በአዱንያ ይሄ ነገር አይሆንም አሉት በአዱንያ ይሄ ነገር ስለማይሆን አላህ ሱብሃነ ተዓላ ከለከለኝ ምንድነው የሚያሳይኝ ነገር የጀና ምግብ ለራብ ብለህ አይደለም የምትበላው ለለዛ ነው ለለዛ ለዛ ታቃላችሁ ኢንጆይ ለደስታ ለስሜት ብለህ ነው የምትበላው ምትጣንጂ አይሬ አንድ ነው ሁለተኛ ትልቅ ነገር የምንጠቀመው ከዚህ ነቢያችን ሳሰለም በሰላት ውስጥ ሲገቡ የሉም ማለት ከአላህ ጋር ነው ያለው እንደኛ አይደሉም በሰላት ስንገባ አንዱ ይፈታል አንዱ ያገባል አንዱ ንግድ ቤት ይገባል አንዱ ኳስ ይጫወታል አንዱ ደግሞ والله العظيم እኔ ነግራችሁ ነበር እስቲ ትንሽ ላጫውታችሁ እነቴ ነው የምታስተውሱ ከሆነ ካንደ ሁለት ሶስት ወር አንድ ነገር ነግራችሁ ነበር ታስተውሳላችሁ ይህ የአስሁም ነገር አስሁም ታቃላችሁ አስሁም ባለፈው ሁለት ሶስት አመት ወይም አራት አመት ሆኖ አላሁን ስንት ሰው ነው ያበደ አስሁም ምንድነው አስሁም የሚባለው በማርኛ ምንድነው አስሁም እስቲ ጻፍልኝ አስሁም ያኔ ቦርሳ ዓለሚያ ያኔ እሽ ኪሳራ አው ኪሳራ በምን አስሁም እሽ አሳማ ማለለም አስሁም በእንግሊዝኛ ምን ይባላል አስሁም ወይም አላ ኩል ሐሊል ቦርሳ የእንትኑ የካረንሲ እንትን ነው አክሲዮን እሺ እና በአስሁም ብዙ ሰው ከስረዋል እዚህ በጣም ብዙ ሀብታሞች ነው ቦርሳ ነው የሚባል ናም እና ብዙ ሰው ከስረዋል ከከሰሩት አንዱ አረብ ባንክ የሚባል አለ እዚህ በአረብ ባንክ ቁጭ ብለው ብዙ ያኒ ስክሪኑ ያኒ ቴሌቪዥን ስክሪን ያዩ አሁን ዶላር እዚህ ሄደ ጁኒየር ስተርሊን እንደዚህ ሆነ ጎልድ እንደዚህ ሆነ ያኒ ሲልቨር እንደዚህ ሆነ በቃ ሲከታተሉ በቃ ሁሉ ነገር ቀይ ብቻ ቀይ አረው ብቻ ይሰጣል እንትን ብዙ ከስረዋል ሚሊዮን የሚከስር አንዱ 70 ሚሊዮን ደከሰረ ታቃላችሁ 70 ሚሊዮን ከሰረ አንዱ አሁን እዛ ባንክ ሆነው ክሳራ ብቻ ያኒ ሴቶቹ የጠለቁ የተገዳደሉ ብዙ ነገር ነው የታየው እንዲያውም ዌንስዴይ ብላክ ብሎ ነው የሰየሙት ሰኞ ነበር ቀኑ ክሳራው የጀመረው አሁን አንድ እኮ ነው ያኒ አንድ 25 እንደዚህ ነበሩ በባንኩ እየጠበቁ ዙሁር ቁጭ ብለው አሳለፉት ረሱት ጭንቅላታቸው በአሱም ብቻ ሄደ አስርም አለፈ አሁን መቅሪብ ሲመጣ አንዱ ነው ጢም ያለው ወጣት ነው እባካችሁ እናንተ አትሰግዱም እንጂ ዙህር ማትሰገዳችሁም አስር ማትሰገዳችሁም ወይዶን አላሁ አክበር ሸዱ አላ ኢላ ኢቃማ አደረገ ኢቃ شوفوا አሁን ይተቂ የተባለው ነው ተቂ የተባለው በጣም አላህ የሚፈራ ሰው ነው ኢቃማ አደረገና ለመስገድ ሁሉ መጥቶና እሱ ኢማም ሆኖ ያሰግዳል ከዛ በኋላ አላሁ አክበር አለ ምን መቅራት አለበት ታቀላችሁ አልহামዱሊላህ መቅራት አለበት እሱ ራሱ ልቡ ከሱ ጋር ያለም الله اكبر لنا التحيات لله والصلوات والطيبات والسلام عليك ورحمه الله سبحان الله بلوت ما نسمع بقى چنگلاتو هدكو انا كذا هلا سبحان الله سيلوت تزلونا الحمد لله رب العالمين ما له جمره چنگلاتو هدكو والله سلازي دومو عند دومو من ادرك مسلاچو كبانك وطانا ብዙ ነው ከሰረው ከሰረና በቃ ፈዘዝ ብሎ ፈዛዛ ሆኖ ከባንክ ቀስ ብሎ ወጣና እስከ ሚሊዮን ተኩል እንደዚህ ነው የከሰረው ሰውየው ወጣና የት ሄደ ወደ ቤቱ ይሄደ በመንገድ አንዱ በርበር ያኒ እንትኑ ጸጉር አስተካካይ ገባና አሁን እዚህ ቁጭ በላለው እንትኑ ህንድ ነው እንትኑ እኔ ጸጉሩ የሚያስተካከል ህንድ ነው ኦኬ ጋሼ እዚህ ቁጭ በሉ አለና ወንበር ሰጠው ማለት ነው ሰውየው ምን አደረገ እንትኑ የራሱ ዒጋል አለ አይደለም ያቺ ጥቁር ክብ የሆነችው እሷና ወጣና በእንትኑ አንጠለጠላት እንደገና ቁጥራው ያው ዑማው አወጣና አንጠለጠለው ከዛ ልብሱ ሁሉ አወጣው ثوب بمنا بمولا وطاونا هندو دنقته بابا لو بابا هذا مش بيت له بيت هذا بربر وباك لبس له او رسوا بيته يالو مسلو سويو بقى لبسهم بمولا وطانا ازان تلتلو سبحان الله العظيم شكلته هيدا خلاص هي بورصا بالدغر بزو سو نو يبطبطو انا بمندنو يمطاوت يا اخي باند نغر نو يمطاوت نغرو على كل حال ودى مريم ان نملسنا مريم بزي عينت نبرج ياس ايش ياس قال على كل حال قدي صلاتنا ايوه بصلاتنا يا متاه الحمد لله نبياتي صلى الله عليه وسلم بصلات سيجبو ك كالدنيا وتو يتهدو نبر الله زند خشوع نبراتشو انيا دمو صلاتشن هنو قدي اهون مندن املو يقول سبحانه وتعالى سل مريم سنجر فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عنقا قرآن مكروا يالله أن ستسرى بالزاب بتكمت بوتا انت تاغي نبر مغب يمطالت الفرافري بيعينته ከዛ በኋላ قال يا مريم ان لك هذا قالت هو من عند الله ان الله يرزق من يشاء بغير حساب الله ከፈለገ አለምንም ስራ አለምንም ሒሳብ ድረዝቀህ ይችላል ግን ይህ ነገር ለመጥፎ ነገር መጠቀም የለብንም ምን ማለት ነው الله سبحانه وتعالى من يلال ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب الله نفراسوكو كفلقه الله سبحانه وتعالى على منم سرا على منم انتنو ليرزقو يتشلال الله سبحانه وتعالى السنو ميرزقونا على منم مكنيات ليرزقو يتشلال يلال جن عندان دي السنف يهونو سووش يهي نقر لا تقمات شونو يمي تقموت اندي الله كو يرزق من يشاء بغير حساب كو يلال انيكو ببيتكو جبيا يالهوكو الله ليرزقن كو يتشلال يميلو يسنفوش استساسبنو نوملو وهذا لا يعني انك لا تعمل وتجلس يهنقر سنل لمريمنو على منم حساب يرزقات ويملان دان دي وددات شو سووش نو على منم حساب يرزقات شو نجي اندم السسو اندم انتن انده قلن وستو عن الشلم مثلا እኔ ልንገራችሁ ሰይድና ዑመር ኢብኑ ኸጣብ አንድ ጊዜ ወደ መስጊድ መጣና አንድ 5-6 ሰዎች ቁጭ ብለው ተስቢህ ተህሊስ ያደረጉ አያቸው ከዛ በኋላ ጥሩ ነው ብሎ ሄደ ከአንድ ሰዓት በኋላ ተመለሰና እዛ ቁጭ ብለው አገኛቸው ደነገጠና ሄደ ሶስተኛ ጊዜ መጣ አራተኛ ጊዜ ሲመጣ ቁጭ ብለው ሰዓቱን በሙሉ እዛ ቁጭ ብለው በቃ እንትን ያደርጋሉ ከዛ በኋላ ምን አላችሁ እናንተ ምንድነው የምታደርጉት አሉ والله نحنا نعبد الله ونسبح ونهل ما سرتوا ليا بلاچو ነው አትወጡም ዲያትሰሩም ምናምን ከዛ በኋላ والله አንዱ አላችሁ يا امير المؤمنين حتوكلنا على الله አሉ سبحان الله عمر ይሄ ነገር አይሄድም توكلنا على الله የሚለው ነገር عمر ከነሱ በላይ ይረዳዋል ይሄ ነገር ከነሱ በላይ ያውቃል ይሄ ነገር እና ምን አላችሁ قوموا علاچو تنسوا استي كمسجد وطو هدو الناس سروا عليه وهم جالسين يقول فقال لهم قوموا اذهبوا واعملوا نحن لم نسمع ان السماء تمطر ذهبا او فضه سمتنا ناقم كسماي ورق يزنبال يميل وين برت يزنبال يمر سمتنا ناقم سرته نو يمتامطاونا الله سبحانه وتعالى لكل شيء سبب سلادرغه وطونا سرتاچو زهر سنتسل نو علاچو انا طرو مكر نو يسطاچو انديوم وكان عمر بن الخطاب كان يقول اني لال اعجب بشاب عند وطاساي بعباده وبصلاه وبقران وبتام صادنقو قوينا طيب فاذا علمت انه ليس له حرفه يؤمن ورائها او صنعه سقط من عيني عند سو بسلاته بدينه منا مسايو سدنق قوينا يكو سرا يلوم منم عينت قواي سرام منم عينت سكيل يلوم زب له لو بقى اندزي سيلون كعينيه ودقال عليه نمن عند سو كو አኺራ ብቻ መስራት የለበትም አዱንያ ባዱንያ መስራት ራሱ ለአኺራ ነው ስለዚህ በመስጊድ ቁጭ ብለህ ተወላለ በቤትህ ቁጭ ብለህ ተወላለ ሁለት እጅህ አጣምረህ እንደዚህ እንትታረ ከዛ በኋላ ምንድነው ስሉ አላህ እኮ يرزق من يشاء بغير حساب ማለቱ هذا يقال حق يراد به الباطل حق ነው الله سبحانه وتعالى حق ነው يرزقال لكن انت باطل ስለፈለክነውنا عند سو مسرات اللبه يا أخي العزيز أبو بكر كان تاجر عمر كان تاجر عثمان كان تاجر علي كان تاجر كل بيسروا نبر على من بمولوا يمروا لكن لا بأفاتشو قبتوا ودهداتشو ميارفنا قر سرتوا يا متوت نبر مالتنو طيب وناس يتواكلون بزو سوى شالو يتواكلون يعني توكلنا لميل سوى شالو ويتماوتون كما قال العلماء يتماوتون ايش معنى يعني يموت سوى هنا اللو بك الكس كس كس كس يلالو لمسرات هاي فاللقوم كسلانوش النابت أمتنا تشو وينسون قول النبي صلى الله عليه وسلم عند النبي صلى الله عليه وسلم يالون قر يرسالو من قالوا النبي صلى الله عليه وسلم يقول النبي صلى الله عليه وسلم المؤمن القوي خير من المؤمن الضعيف وكل في خير يعني عنده اسلام كو انكر جغنا سيهون بتام انتن سيهون نو انجي دكام اسلام سنف اسلام ويم دم متواكل متماوت يعني يموت سو يمسلال زبلو بقى انتن يما يسرا ويم دمو مانم سو طفي سيسطو ينازا تن كريستيان هيمات اندميلو افس سيسطو باندو غنه ሁለተኛ غنه سيطو يلالو ነው ሁለተኛ ግን እስላም እንደዚህ አይልም ያኺ لا حول ولا قوه الا بالله ነቢያችን አንበሳ ነበሩ አቡበከር አንበሳ ነበሩ ዑመር ካን አንበሳ ስለዚህ ምንድነው እንደዚህ እስልምና አይቀበሉም المؤمن القوي خير من المؤمن الضعيف وكلهم في خير مؤمن سلهونه كلهم في خير ናቸው لكن المؤمن القوي هذا افضل عند الله سبحانه وتعالى حتى بسو زندم مؤمن قوي سيهون نو بهلو بانقاقرو بانتنو بسقاو بأطنتو وين بدفرتو بإيمانو بتمكنتو يبسلمنا يالو كبرت بهلو قوي سيهون ينو مشالو إلى النبي صلى الله عليه وسلم طيب ورأت عائشة ستنا عائشة زوجة النبي صلى الله عليه وسلم بنت أبي بكر الصديق عندك أن بمسكوت هنا عندزيز تاينا سوس سوش يهدو نبر انديت يهدو نبر مسلاكو ራሳቸው አጎንብሰው እንደዚህ በቃ እጃቸው እንደዚህ ጠምሮ ያን ምስኪን መስላሉ ቀስ ብለው ይሄዳሉ እንደዚህ فقالت عائشة من እነዚህ ምንድናቸው አለች ገረመት ከዛ በኋላ ምን አሉ هؤلاء الزهاد الوات ይህችን እንደ መነኮሴ አይነት ዓለም በቃ ዓለም በቃኝ ብለው በቃ በትህትና የሚሄዱ ራሳቸው ጎንበስ አድርገው ያን አላህ አይደለም እንደዚህ ብሎ በቃ ጥብዝዝ ይያሉ ኮለኩስኩስ ይያሉ የሚሄዱ እነዚህ አዱንያን የጠሉ አኺራን የወደዱ ነው ብለው ተነገሩዋት ምን አለች ተላቃላችሁ አኢሻ ላ አለች ላ ላ ዑመር ኢብኑ አልኸጣብ كان جبارا على الكفار እንዴት አርጋ ተገጸዋለች ዑመር ኢብኑ አልኸጣብ ዑመር አሰድ ነበር አንበሳ ነበር አለች እና ዑመር كان አለች አኢሻ اذا ان كان عمر اذا مشى اسرع سهد لك اند نبر اند انبسا قلطف قلطف قلطف قلطف قلطف يا ليه نبر عليك واذا ضرب اوجع كما تا دمو يسقاي نبر عند بوكس كسط عمر ويله انقدي تقلل بالهي متود عمر بن الخطاب واذا تكلم اسمع كتناجر دمو يهز الناس ثل سو ينفطفط بتقال يا وطا نبر لدغمو اذا مشى اسرع يبشتنيش اكهيد ادلم يميهدو عمر بن الخطاب لا سيهد انبسا متا ويم نبر متا متلو اكهيد يهد نبر واذا ضرب اوجع كمتا دمو والله اسر سو نو ميمتا ينبرو واذا تكلم اسمع مع ان عمر هو عمر من عمر لكن يهنبر قالت النزي دمو موت موت موت يميلوت من دنو بلا عائشة تناقر عليك طيب ونحن نقول إبليس شيطان كونو عمر يهدبت بوتا شيطان يهدم بشهادة النبي صلى الله عليه وسلم نبياتين دزي بلو مسكروا لت يا عمر ما سلكت طريقا إلا والشيطان يسلك طريقا غير طريقك أنت هتكبت بوتا أنت ودزي ستهي ودزي ستهي كايه إبليس ساي كايه من قدوك أيرونو مهدونجي أنت رقتكو مريتا رتكم إبليس فراو نبر يا أخي شياطين شياطين فروت نبر عمر لكن هو من أتقى رجال الصحابة سبحان الله العظيم. إذن نقول نقول لذلك نقول نعم أن الله إذا أراد أن يرزق بغير حساب يرزق لكن لما أنهم يرزقوا أنكم أنت مسرات اللبه عند مريم هنا اللهم على تزبتنا لابد أن تشتغل. نعم إني ببجر شاهدنا قربا من لدم الدمو عنده يقول لك بدن بسموني يا أخوة وطاتوش بتلي وطاتوش اسك سموني والله اني تفاج نقرنا ومسالاتشو بجدة كتما باند شاي بيتنا أمس كريستيان نبور شاي تطلو أراتنا أمس رمو اسلاموش نبورو أهون أندو فولي بلال أندو انتني بلال شاي تطل نزي يتج أوتو أند سد يهونو كريستيان نو من علي النزاكو هون إرتراكو نتسانت وطالي هون جن النزيه جهاد يميبالو اللو يتبات وجهاد دمو من أباتاتشو ليارقونو جهاد دمو جهاد بلو لسلمنا قرآن بتقبارنا ولو اللن ينبياتشن هق كونت بلو جهاد يوتو من أباتاتشو يدرقالو دمو دمت ما تاتشونا وتاتشو من أمبرو ينقرال كريسيانو كسوغا أمس سدس كريسيان اللو أمس سدس دمو سلام اللو شوفوا يا أخوانا زم بلو سمو سلامتشو زم مالو عندما كان نسو علمي وصدو سواج قال له طيب زم قال لنا بس يناقر البك أسلمنا نساد بال عند وطأت نبر والله قلبته منه لك يعني ترارانو ميهولو أسلامنو قن بزو علم قال له السلام دمو يا أخي وانا يناقر دفرتنا لسلمنا مموت مارتكو علم بزو يسفر لقم سويو تنسى وطأتو بشك أنا تنسى لزان اسلمنا نمساد بينبر والله لك عند برشقو كنا ينساو عند الزهر جو أنساونا أوت أونا أسقامو أتجزت فسيسات أو تقبلوا لو تقول أستنا يجب أنساونا ببوكس ترسوس كم السبر عند جنا براسو تستمنا من أرجو سيمتاو دم بدو ما درجو إن الزهرات سلاموش ششتو هدو تصوروا معي ششتو تأفو إن الزكر السيانوش أمسي نبرو صوص وطنا هلتو متو باكا عبدالواسع نو سمونو شويو يا عبدالواسع باكا يسويو كوبت عم سفينو تساستونو وباكا تو ماني توال دبد دبو ناك الزابو هلا قوش أدرقو من علو أنا جهاد علو إني جهاد نن يعني جهاد إسلام جهاد نزينو ميارقو ما وك ألبها لو إسلمنا تسد بان لي ثباتها هي نزي بلو قصد دبو سبحان الله العظيم إسلامي إسلامنا يتسدب نبياتنا يتسدب إن جهادنا يتسدب إن الزاشش توهدو طيب إن أنت سفردوا هون المؤمن القوي خير من المؤمن الضعيف إيه قاعدة شنو يعني مسوسات شنو ينقر يعني بدي فرس زنبلة سو متى كراس كريستيان متى مالتي عدلم لكن لا تكون مثل بسة عند أيت هنا ويمددمت انتن أتهن أنت كبرهن تأبك يسلمنا كبر سنك كدمو تنش بتأباينا بس نسرات الناقرة له قن كاسفل لقدمو يالهن تنموت آتو تقابينو سواء تقدل إشي سواء مقدل بتعم حرامنو لكن لكم مستعطو دمو يحسفل لقال الزهلاي نملو. إذن هذا هو الله يرزق من يشاء بغير حساب كما رزق مريم بنت عمران لكن إنيان أي ملكتميه إنيا مسرات اللبن الله كفلق دمو على سرى لرزق أن إيشلال لما لا تفلقون إنقدي يا مريم قد داي إزين نصرفنا وده هل التنيا استنهيد هل التنيا مش بنقرات لاي عند نقر فائدة لستاتشو سيتوش سمار لاتشو أو يسمار لمسالة سيتوشو يوم القيامة عند هق لستاتشو يوم القيامة أقبتها يموتش سيت كبال واقع إيالك ستفتا يموتك يوم القيامة السو جناك قبا السوام جناك قباك بالوا يمي هونو السو نو بالوا بالدنيا نبرو بالوا بالجنة هونال ምክንያቱም በጣም ይመዋደዱ የነበሩ ባልና ሚስት እዛም አይለያዩ እሱ في 60000 ዳህያ ሄዶ ጀነህነብ ከገባ ግን እሷ አለባል ቀረች ማለት ነው ይቺ አንድ ነች ወይም ደግሞ ሳታገባ የሞተችው ሴት ይቺ ሁለት ነች ወይም ደግሞ በአዱንያ ተፈታ አለባል የገባች የሞተች ሴት እና አለባል የሞተች ሴት በአዱንያ ባልዋ ማን ይሆናል ባልዋ احسنهم خلقا بخلقنا انقديه ميزانو ازا بغنزب ادلم بملكم ادلم بنتن ادلم احسنهم خلقا تبايونا خلقو بطام طوري هونو مرطا بالت وسدالچ قالو تغبابان اسكزي درس يا اخو تغبابان ادلم اشي اهون ود تلكو مسوسلو سداچو مريم عمران بالي اللاتم على بالنا يموتچو ادلم اسيا بنت مزاحم اللي هي زوجة فرعون دمو على بالنو يموتوچو مكنياتم بالوا اني الله نني على الكافر نو ست موت انقدي باخر ابال يلاتم انزي هولت يتمرطو سيتوچ على بالنو يموتو ادلم تاقالاچو مانو مياغبو انزي بهجو مسرت يمرطالو بلنال انزي هولت يا نبياچ صلى الله عليه وسلم ميستوچ ناتشو بجنة يا نبياچن ميستوچ بمريم بنت عمران النا اسيا بنت مزاحم ليش يا اخوه لانهم اذا اختاروا كمرطوا كنبياتهم بلا يمرط سو يلم لذلك احسن وافضل واشرف واكرم انسان على وجه الارض وعلى وجه السماء هو محمد ابن عبد الله ابن عبد المطلب صلى الله عليه وسلم لذلك هلتم يا نبياتكم مستوچنا تشو بيوم القيامه يهن عند فائده توسدنا اهون ود اسيا بنت مزاحم ان هدال ان شاء الله طيب العجيب في قصر اسيا اسيا قصر سطعني عليك جن علماءك يتجرموا بت نجر من نبر اسيا كبيتو به غربت طيقاشالو سبحان الله العظيم اني والله ايه نجر ايه نجر ياوقت ك30 عامت بفيت نو ين ايا ترغوم ياوقت ك30 عامت بفيت نو جن تاقالاچو اني اتقمالو بسعودي عربيا اسكهون درس امست بيت قير يالو انغدي ب30 عامت امست بوتا قيرنال بيت معنات نو اهون مجمرا ستيق غوربيت غوربيت مندنو طرو نو مطفو نو مؤمن نو ويس فاسق نو ሚስቱ እንዴት ነሽ ልጆቹ እንዴት ናቸው ነገረኛ ነው ወይስ ጥሩ ነው ብዬ እጠይቃለሁ ከዛ በኋላ ጎረቤቱ በጣም ጥሩ ከሆነ ቤቱ ይጣፍጣል ቤቱ ያምራል ላኪን ጎረቤቱ ፋንዲያ ከሆነ ጎረቤቱ ኢብሊስ ከሆነ ምን ያረግልሃል ቤቱ በወርቅ ቢሰራ ምንም ነገር የለውም ወለዳሊክ قالت بنت عمران اللي هي بنت مزاحم اللي هي مين اللي هي آسيا من قالك يعني فرعون سيدبدبات سيشفتشفات بطعم عذاب سيوردبات منها ليش إذ قالت ربي ابن لي عندك ما قالت ربي ابن لي بيتا لا مجمّريا قربت أيكاش قربت ما أنه الله نو عندك بيتا في الجنة يا ربي أنت إزيها الدنيا الفلقم بيتو يمتستن أنت قانونا امرت الله بلا مجمريا يا الله قربتنا طيقشنا كذا بهلا قصر طيقشالو سبحان الله العظيم اذا العنديه هذه كقربته اندهون مالته تلك انتنو المفسروچو طيب كذا بهلا وطلبت هذا الدار لما ضاقت عليها دار الدنيا بالدنيا سيطباتنا يا الدنيا بيتوچ ايهونم سيلات الله سبحانه وتعالى انقدي انت غا عند بيت عند قصر سطعين بلا دعاء درجج ومن فضائلها انقدي آسيا بنت مزاحم يسوان بلتأتنا يسوان انتنالو انها اختارت القتل على الملك انقدي ينقص مسترج نايفا لقاتشون يتأيكاتشون نقري بسطعات قيتاتشنو يمتبلاو يمتتتاو جعوماننا حرير يمتلبسو حريرنو يهون هلو تتا جنة الشالن ياليالتشو هي بنت مزاحم وفهم العلماء من دعائها أنها طلبت خيري الدنيا والآخرة بدعاوه يا الدنيا الناي آخرة تقمنا ويتعيك أشالو طيب ونجني من فرعون نعم يا اخيرا انقري جنة بجنة قصر ستعني مالت واي اخيرا تياك انو هي نقر يا الدنيا سن من تياك اشالو قالت ونجني من فرعون وعمله ومن ومن ومن, ومن ظلم قومه يعني النزاء فرعون سوش اندمي عزبون يا قال الله سبحانه وتعالى فرعون دي ترقون دمي دبنينا كزيه اوتان كزو هلا هنا تنيا دمو بانت بيت اسك امتان بلا نودو عاد الرقاج طيب وقصر الجنة يا اخوة يجنة فوقوشنا قصروشنا بيتوشنا قبيوش اندات الدنيا ادلوم بدنغاينا باشواي تسرو ادلوم نبياتشن دزي هالون طيب من دنو بوركنا بالمازنا بنتني تسرو ناتشو هلو دزي ايوة هلو بل بحديث بخاري ومسلم في حديث رواه البخاري ورواه مسلم بل ورواه جميع السنن منالو نبياتش صلى الله عليه وسلم إن في الجنة لقصرا بجنك أن فوق عليه من لؤلؤة مجوفة بأند ألماز بيتكونو قصرو بألماز يتسرنا وسطو بتاع انتن من يتابيت ما دبيت منا من يلبت بألماز يتسرنا والو طولها إلى السماء 60 ذراعا ناقومتو لو لنتن سلسا كندنو ودا ودا ودا سماي قومتو وعرضها 60 ذراعا ان لغونو دمو يعني 60 كند نو قومت غونو يلالو له فيها اهلي اهلين يعني سويو بذا وستكو ميستوچ አሉት ወይም ሴت كون دمو بذا وست دمو بالوا አለ ማለት ነው ስለዚህ ሚስቶች አሉትና በጣም በአልማዝ የተሰራ ፎቅ ነው ይላል ነቢያችን ሳሰለም እንደዚህ ይላሉ ወሩየ ان اخر من يخرج من النار ይገርማቸዋል مجرشا كجهنب وقتو كذاب هلا يجهنب بروش يزقالو انا مجرشا يدك كما مارتنو سنت ونجل يسرى سنت بقى بشرك يالقبا هنو نونجي بسنت ونجل يتطلق لك بهيوتو بسكرا منتنا بزينا ياسر لفوسو هلو سو كجهنب قبتو وقتو ودى جنة سيقبا اسو بتشاي كرال بأسات تقاقلو ودى فحم فحم هنا كسالي مسلال ከዛ በኋላ የመጨረሻ ሲወጣና የጀሃነም በሮሽ ይዘጋሉ ይሄ እንግዲህ ዝቅተኛው የጀና ልጅ ማለት ነው ይሰውየው ታካላችሁ ጀና ሲገባሉ አንዱ መልአክ አንድ መላእካ ይዘዋል በእጁ ይዝና ምን ይላል ያ አብደላህ ይላል አላህ እኮ እኔን አዘዋል አዘኛል ምን ነው ያዘዘ አንተን ይዤ በጀና እንድናመርጥ ነው ያዘዘን ምን ልምረጥ አለው خلاص እኔ يجهد الله كذا بحالا يفلكون مرته يسطون يسطون يسطون بل إلوه الملائكة وكونه هذا في الحديث حديث النبي صلى الله عليه وسلم كذا بحالا يهدنا بجنة يزورها لليه مجمّر يا أمي يا والي قصر يا القصر هون يا الكوات شو فوق بالماز يتسرى لك صحية من مسلو فوق يا إنا كذا بحالا من إلال هذا ربي توين توين لسقد اللت ان سجد لودك من دنو سجدهم تودقوا له الملائكه انت اليس هذا ربي يكونوا يني ربي لال ارى يهم انت رب ادلم يهم انت متقمطبت بيت نو يي لانته يتسرى بالماز يتسرى بيت لانته نو يلوال ارى انغدي يازن انغدي اندالساسات بلو يهدنا كذا بحالا قتلوا كميستوچو عند حره العين يا يالالي حره العين سياي ልክ እንደ ጨረቃ እንደ ፀሐይ አብርታ ሲያያት ረባከ ተወኝ ስትልስ ገድለት ይሄ የኔ አላህ አይደለም ይላል ረይህማ ያአላህ ያንተ አላህ አይደለም طيب ምንድነው ይሄ ይህችማ ያንተ ሚስት ነህ ከሁረተ العين አንዷ ያንተ ሚስት ልትሆን ተቀርባለች አንተን የተበቀች ነው ይላል ይልዋታል አለ አንዱ ዓለም ምን ጨመረለት ለዚህ ይህች የኔ ሚስት ነች ይላል አው ሄዶ እቅፍ አርጎ ይጠመጠባትና ከዛ በኋላ ተጠምጥሟትና አቅፏት ያለ يمضي 40 سنه 4 አመት ሳይለያት በቃ እንዳቀፋት ይቆያላሉ الله اكبر الله اكبر ين ያስቀምጠን ነው አሁን ከነዚህ በቃ የሚያስቸግሩን ምስቶች አትቀየሙብኝ እህቶቼ እነቴ ነው እናንተ ብቻ ሳይሆኑ በጣም ያስቀይሙ እህቶ እንትን ምስ አዱንያን የሚያስጠሉ አሉ የሸይጣን ዘር የሆኑ ሚስቶች አሉ በዛልክ ደግሞ የሸይጣን ዘር የሆኑ ወንዶች ሊኖሩ ይችላሉ ላኪን ሴቶች አሉ والله العظيم بتام بتام من اللي بلاتشو يهنا اسكمته 40 سنة اكفوات يتن دالا اكم انا كاربعين سنة بحالا اللي يعلمنا هدو يمرطال يمرطال يمرطال يمرطال كمرت بحالا من الوال الله سبحانه وتعالى هل رضيت يا عبدي يهل ايه يقول العبد نعم رضيت يا ربي بشرط ايش الشرط تعطيني كل ما اخترته هل يمرت كنت نقرن دستة عن شرط انا ولال خلاص مرت الوال صوستك اني مرت الالو صوستك اني يزوري يزوري يزر سنت فوقوش سنت اني مرت انا هزاو هلا خلاص ابك اهو نيلال بابك اهو اذا يقول الله سبحانه وتعالى ينكسته تودع له او ودع له فقال الله سبحانه وتعالى اعطيتك مثلها ومثلها ومثلها 10 مرات ولذلك يقول النبي صلى الله عليه وسلم ادنى رجل في الجنة يأخذ مثل الدنيا وعشر امثاله يا الدنيا السر اتفنو مستة ومالتنو حبيبي ربي حبيبي ربي وحبيبي رسول الله صلى الله عليه وسلم ينقر يسكمت اللن قيتا بسونتا چنيت اشعوتننا با الدنيا بك ابوست واقبتن انشت شعالش ايالن اخيران تتن يمن اشعوتبت ايهنو قدي سلزي ايه فوق بزا بالمازنا بورك يتسرى فوق السنو يمرت اشو اسيا يا بيت ستعين بلانو يمرت اشو بالتنو طيب كذبو هلا انا اهون اني لتأيك استي يسو يو جنة قفتو يجنة مستون 40 سنة قفات ادلم اهون استي اندر المرات باروتشهنن او لمسالي وندوتشيه تالو فلاقو تاتشن ويم ابو عثيمين من المرات ابو حلاوي مستي لسنت ساعة قفاتك قاله مستك افكات سنت تقوي على استنغرني 40 سنه تقوي على عنده يسقال والله يسقال نغرو انقدي بجنا جنا ساي ساغنيات اكو نو هي نغر جنا ساي غنانيو عند كان ايتشاتالهو بلو 40 سنه يقفات يسماتال بقى انت وندمي ازي يالاتشو وندوچ مستوچاچو لسنت نو يمتقفواچو عند ساعه تقفاله والله يغنيم عند ساعة تكفر قوة قيمي قوي ما فيها يعني أنا أتحدى العالم يلم عندما قالت يلم بل تكاكفو يما يكو سوش لنور يشلالو والله والله عندما نور يشلالو إنا استتو ينكرت إتعنك فتو قد نو إنا إشي إنا عندما نو قلت له أتريد لنقراتشو يا أخوانا إني إما تكاكف نقر كذمتا لاسك أتشو عند نقر انجري ما انه يملسلني سي استي عنده سنت تقفات الله مستي 10 ساعات 5 ساعات 1 ساعات 5 دقيقه انجري عندناچن لراساچن نتوي طياقي ادلم جن اني لنغره ان نغر لنغره سويدن ستوكهولم لاند ور قيهونا دعوه يدركو بكتبه كتبه هيد نبر عند كان لني كبر بلو غبجا درغو يسويدن سوتش አንድ 200 ኪሎ ሜትር ግሪላ የሚለው ነገር አለ ስዊድን ሰዎች ታቃላችሁ ይሄ ነገር እናንተን ማስተባር አይደለም ግን የማያውቁት ነገር እና ሄድንና እዛ በቃ ግብጃ ተደረገ 2-3 ቀን በጣም ጥሩ ጋርደን ነው መናፈሻ እንደዚህ ነው እዛ 2-3 ቀን ቆየንና እና ሰዎቹ እዛ ውጭ ነው ቁጭ የምንለው ሁሉ አበባና ቀጠላ ቀጠል ምናምን ነው በጣም very beautiful ነው በጣም ይገርማል የአውሮፓ ሰዎች እናንተን ለማስተማር ፈልግ አልችልም ላኪን እኛ በሳውዲ አረቢያ ለኛ ተአምር ነው ይሄ ነገር እና እዛ ቁጭ ብለን ለ2 3 ቀን ሙሐደራ የተደረገ እንደዚህ سنቆይ እኔ በሶስተኛው ቀን ምን አደረጉልኝ አንድ ቤት ነበር በግዛዝ የተሰራ አንድ ክፍል ነው እና በግዛዝ ተሰርቶ ያኒ ግማሹ በግዛዝ ነው አሁን እዛ አንድ ወንበርና አንድ ጣውላ ሰጠኝና እዛ ለብቻዬ ቁጭ አልኩት ለምንድን ነው ያስቀመጠኝ እዛ አንዷ ወይም አንዱ ምስጢር ያለበት ጥያቄ ካለው ሰው ሊሰማለት የማይፈልግ ጥያቄ ካለው በመሐደራ ውስጥ ሳይሆን እዛ እኔ ብቻዬን ቁጭ አልኩበት ነገር አንድ በአንድ ይገቡ ነበር አንድ ወንድ ይገባና ይጠይቀኛል ምስጢር ሆነው ሌላ ሰው ሊሰማለት የማይፈልገው ማለት ነው ይመጡና ይጠይቃሉ ይወጣሉ ይጠይቃሉ ይወጣሉ አንዱ መጣና ምን አለኝ መሰላችሁ والله ይገርማል ምን አለኝ ሼክ ابراهيم አለኝ نعم استي تملكتياتشن ليج تملكتات عليه የት ዋልኩት? ያ መነጽር ያደረገችው ልጅ አለኝ። እሺ ቢ እንደዚህ ሳደር እንግዲህ ሒጃብ የለም ሳያት ሱሪ ነው ያደረገችው ስትሪች ነው በላይ ያደረገችው انا اقول لكم صراحه باجر الغلاصات انذي فيلم اكترس فيلم اكترس يا اوروبا نو يا جبص نو يا انتني عربوش نو فيلم اكتر يمتبالو بتام كونجنا نو قومت نو قلات نو منامن بتام يتمرطش لجنشنا ايه هوتنا قرمني ايش من دنيش يتشالكوت هيك مستي نبرش علي مستي نبرش حرام عليك هيك انت فتاله علكوت اني نقرح علي لا 8 ور ابرن قين علي ከስምንት ወር በኋላ ተፋታን ፈታህዋት አለኝ ለምንድን ነው የፈታህት ይህችን የመሰለች ትፈታለች አልኩት እኮ አሁን ለመልሳት ትፈልጋለሁ ግን አንተ በመሐከላችን ገብተህ አማላጅ እንድትሆንልኝ ነው የምፈልገው አለኝ እሺ ለምንድን ነው የፈታህት አልኩት والله የመፍታቱ እንትን ብነግርህ አለኝ ምክንያቱም ብነግርህ ወይም ትስቃለህ ወይም ትገረማለህ አለኝ እሺ ንገረኝ ምንድን ነው አልኩት ታቃለህ ምን አለኝ ይህችስ ሳገባት አለ والله ከነፍሴ በላይ ነው የወደድኳት መልኳ እንደምታያት ነው ከዛ በኋላ ገባችና والله አለኝ والله ይላል 8 ወር አብረን ስንቀመጥ ባልጋ ላይ ወጥተን ጅማዕ ስናደርጋ አለ አንድ ቀን ልብሷ አውልቃ አታቀማለኝ ምን አልኩት ልብሷ አታወልቅም አለኝ ዛሬ ትፈልጋለህ ትለኛለሽ አው እሺ ሂድና እዛ ቆይኝ እዛ አልጋ ቆይኝ ትላልንትና እመጣለሁ አልጋ ላይ ቁጭ ብዬ ተፈቃት ከልብስ ዋጋ ተመጣና ጎንበ ገደም ትላለች እሺ እንግዲህ የፈለከው ነገር አረ ባክሽ እንጫወት ትንሽ ልብስሽን አውጪ እባክ እንድምድነው እዚህ ደሞ ልብስ ምን ያደርግልሃል በየቀኑ በየሌሊቱ ልብስዋ አውልቃ አታቀም እኔ በቃ ተቸገርኩ ሰደብኳት አስተማርኳት እንቢ አለች ከልብሷ ጋር በቃ ተኛለች መጫወትም አታቀም ምን ይሁሉ መልክ አልኩት والله ይሁሉ መልክ طيب ለማን ትመለሳለ ቀነሁ አለ ሌሎቹ ሰዎች በጣም አተኩሮ ስለሚያዩዋት ፍቅሩ አልወጣም አለ ላኪን በቃ ጨማለቀው ከሷ ጋር ብዬ ልመልሳ ትፈልጋለሁ قلت سبحان الله الله سيفطر ሙሉ ነገር አይፈጥርም ይህች ሙሉ የሆነችው ሴት ደሞ ይህን ጉድባት الله سبحانه وتعالى والله አለኝ ልብስዋ አውልቃ አታቀማለኝ በቃ እንደዚህ طيب አሁን አልኩት አው ምንድነው የምትፈልገው ከኔ አንቺ እቴ ለምንድነው ልብስሽ የማታወልቅ ብዬ ልጠይቃት ያ ኻደ ዒብ አልኩት ይህ ነገር እንዲያውም ካንተ መውጣት አልነበረበትም እና እንዴት እንደዚህ አድርጌ እናገራታለሁ ዒብ ነው እኔ እኮ ሼክ ነኝ እኔ እንትን አይደለሁም ሼኹ እንደዚህ ብሎ ተናግሮ ደግሞ እኔ አልናገርም አልኩት ለምንድነው አንቺ ጅማዕ ስታደርጉ ለምንድነው አትስሚውም ለምንድነው ልብስሽ አታወጭም ልንገራት ياخيلي ايهون ماركوت ليلى نجر امطالني انجي يي بتام ما يكون نجر نو والله طيب من لا رجال خلاص يا اخي تواتنا ليلى اغبا لتوات هالشي مالج خلاص اغبات اندالو كلبسوا كفلكم برد لبس تشمرلات كبرد لبسوا ارغه يفلكون ادرغالكوتنا بزي تلاين ان من لبالت نو يفلكوت مسلاچو يعني سبحان الله العظيم بالدنيا يلو سيتوچ يتلايو ناتشو باخيرا قند الزي هاد اللوم باخيرا الله سبحانه وتعالى باند نقر نو يقلسو ما تشتهي أنفسهم علي فنتي يفلقو النقر شوفوا ما تشتهي أنفسهم يعني إيش أنت سونته يمتفلقو النقر بجنة علي زقاو بزي بل يقول النبي صلى الله عليه وسلم في الجنة علو ما لا عين رأت ولا أذن سمعت ولا خطر على قلب بشر نبياتين تقلل ياله نغغر تسطوال انا بتام طري هو نغغر تسطوال منالو بجناكوا بجنا ياله يالو عين يالايو بزي حدنا بعين تايتو يماك بجرو تسمتو يماك بل بلبهنا بچنقلاته بك بلو يماك نقر نو بجنة يالو بتعم يستنك انا ما تشتهي انفسهم سونتي متفلقو نقر نو يالي ميستكو هوني سمتو يمات تاكم مقب نو اندزيه نو سلزي يا اخوانا اقول لكم سيتو تشوم واندو تشوم والله اقول لكم انت بال ميسته كاخيرال للتاسوات اكفلقش اتفلقاتم لكاكات بكا አንቺ ሴት ደሞ ባልሽ በጣም መጥፎ ነው መጥፎና በጣም ፋስቅ ፋጅር ሆኖ ለይሽ ከፈለገ ፍቺው አትፈልጊው ምክንያቱም ዴፖዚታችንና ረሲዳችን አኺራ ነው ብለን ብለን ብለን ብለን ወደ አኺራ ስለምንሄድ ያችን አኺራ መጥፋት የለባትም ነው ምለው ስለዚህ ትንሽ والله እንዴት ጣፋጭ ደስ ነበር والله እኔ ልጨርሰው ነበር ላኪን እንዳይሰለቻችሁ ወይም ደግሞ እንዳላደክማችሁ ብዬ በዚህ አይነት ጣፋጭነት ያለው ደርሱ እዚህ ላቆመው ላስቆመው እገደዳለሁ ምክንያቱም ትንሽ ደግሞ የጥያቄና መልስ 5 ደቂቃ ብንቆይ ይሻላል ስለዚህ ቅርታ አርጉልኝ ዛሬ ግማሽ ሰዓት ነው ያጠፋሁት ኮኔክሽንም ቢያለኝ እና ይሄ መስላል ደርሱ والحمد لله الا تعجبون معي كنيغا تدنقوم ويميلو نجر اونت ندنقالن كن بما يكون ادلم بميكون نو بتام يسدنق نجر نونا اشي انكتلالن يالكو درسي ازيه لاي اسقومالله لم يمطاو ويم كان نغانو كنغاو يادو الله بالو نيالن يالكو اقول والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين مايك فري السلام عليكم ورحمه الله وبركاته استاذ ይሰማታል አንዳንድ ስቶይ ጥያቄ ስላለኝ ነው ሰላም አለይኩም ኡስታዝ ይሰማታል ጥያቄው ለርስ ባቦሴ ምን ታስተላልፈልኝ ይሆን አርሳቸው ሲገቡ አሁን የሄዱ መሰለኝ ከአካባቢው እና ዱዓዎች አሉ ባለፈው ጊዜ እዚሁ ላይ الا تعجبون معي ميلو ا ب سبحان الله ياسكمكم ماچو عند نجر اني متطلعو نجر الا انتم تطلعلاچو هي نجر اندزي انا الدرس موق قال كهد قطا سيقرس ما يكون انستو عنده ليلا طياق ايطيق يموقو الله يموقو غنا يغاله نجر الا لنا بارستو لاي نناجر مجمريا እንጂ አንዳንዶቹ ለምሳሌ እንደዚህ ሲናገር ለሁለት ሰዓት መሐደራ ሳርግ ቆይና ከዛ ላይ መጥቶ ሼክ ኢብራሂም ነዓም ሲሰግድ ሁለት ረክዓ መስሎኝ ምን አመጣው ይሄ ነገር ራሱ ያኒ የሞቀው አርእስት አለ በጣም የጋለና የሚያጓጓንትን ስላለ በዚህ እንት ብንናገር ወይም ተጨማሪ ወይም ጥያቄ ከዛ በኋላ እየቀዘቀዘ እየቀዘቀዘ ሲሄድ ወደ ሌላ እንገባለን እንጂ እኔ ስለጀና ስለሴት ስለንትን ስለ አኺራ ስናገር ቆይቼ አምጥተ አንተ والله እንትናንተናኮ እንደዚህ ነበርና አንድ ሰላት ሲሰግድ ትንሽ ጎደለብኝ ትንሽ እንትን መጥፎ ማለት አይደለም ላኪን ያኒ ከለሩ ይዞ እንዲሄድ መሐደራው ባርስቱ ላይ ብትጠይቁ ነው ደስ የሚለው ነው ምለው ነዓም ማይክ ፍሪጅ السلام عليكم ورحمه الله وبركاته يا جماعه الخير عندي استاذاتنا ابو محمد جزاك الله خير الجزاء يسمعك እኔ እንኳን ኢንሻአላህ ኡስታዝ ተማሩት ማለት ስለ መርየም ነው ያቄ ማነሳው ከዛ ቁርአን ላይ ባለው ነገር ማለት ነው ስለ መርየም ማርገዝ ማለት ነው ተመልከተ ቁርአን ሲናገር በሱረቱ መርየም ላይ ማለት ነው ምዕራፍ 30 አካባቢ ሲናገር ምንድነው የሚለው ፈሐመለቱ ፈነበት ቢህ መካነን ቀስያ ሲል ማለት ነው ወዲያው ማረገዘች ብሎ በሚናገርበት ሰዓት ማለት ነው በርሱም በሆዷ ይዛው ካለ በኋላ ፈአጃሃድ መጋዙ ኢላ ጅዝኢ ነኽለቲ ቃለት ያለት ሊሚቱ ቀብለ ሃዛ ወኩንተ ነስየን መንስያ የሚለው ላይ ወዲያውንም በሆዷ ይዛው ማለት ነው ወደ ዘንባባው ዛፍ አስጠጋት ብሎ ሲናገር ከዚህ ላይ ማርያም ማለት ነው ያኒ መርየም አለይሃ ሰላም ወዳውኑ አርግዛ ወዳውኑ ወለደች ወይስ 9 ወር ቆይታለች እዚህ ላይ እስኪ ኡስታዝ ባበረፈልኝ ነቀርሶ ላይ አርግዛ ማለት ነው ወዳውኑ ነው እንደዚህ ንቋን አሳሰብ የሚገልጸው እንት ወለደዋ ወይስ ባርት ይዘገባል 9 ወር ለመሙላት ኢየሱስ አለይሂ ሰላም ይሄን ኢንሻአላህ ኡስታዝ ማይክ ፍሪ نعم اخي جند الله ይህ ጥያቄ አንተ ከመጠየቀህ በፊት ሰሃባዎችን ጠየቁ ታቢዎችም ጠየቁ ዑለማዎችም ተጠያየቁ እንደዚህ እና ብዙ አመታት የወሰደ ጥያቄ ነው እና መልሱ ልንገርህ በመጀመሪያ ደረጃ يعني العلماء اختلفنين በዘጠኝ ወር ነው እንደ ሰው ነው ተርግዞ ነው የተወለደው ኢሳ ይሄ የሚሉ ብዙ ዑለማዎች አሉ ምክንያቱም አላህ ሱብሃነ ወተዓላ ከውንያን يعني ايش معنى ከውንያን የሰው ልጅ ሲፈጠር ዘጠኝ ወር ወይም ሰባት ወር ስምንት ወር እንኳን ትነው ከስድስት ወር በላይ እንደዚህ እስከ ዘጠኝ ወር በማህፀን መቆየት አለበት የሚለው ህግ ስላሰፈረ አላህ ሱብሃነሁ ወተዓላ የዒሳም ዘጠኝ ወር አድርጎ ነው የተወለደው። ግን በተአምር ነው የተወለደው፣ በሰይድና ጅብሪል ነፍኽ ነው የተወለደው። ስለዚህ እንደዚህ የሚለው አሉ። ደግሞ ሌሎች ዑለማዎች ደግሞ ላ የአላህ ተአምር ከአይ እስከ ዘድ ነው። መጀመሪያ አላባት ነው ያረገዛት። ሁለተኛ ተአምር ደግሞ ወዲያውኑ አርግዛ በሁለት ሶስት ቀን አራት ቀን እንደዚህ በዚህ ነው የወለደችው ይላሉ። ወልዕልሙ ዒንደላህ። ላኪን እኛ ከነቢያችን ያልተገኘው ወሬ ወይም ከሰሓባዎቹ ያልተገኘው ወሬ ከሆነ የት ነው የምታገኘው ወሬው? በእስራኤላውያን ክቱብ ነው የምታገኘው። የእስራኤላውያን ክቱብ ደግሞ እነሱ የጻፉት የእስራኤላውያን ክቱብ ደግሞ እኛ አንድ ምሰሶ አለብን። ምን ይላል? የቁል ዑለማ ኢዛ ካነ ይዋፊቅ አልቁርአን ናእኹዙ ኢዛ ካነ ይዋፊቅ አልቁርአን ናእኹዙ። ቁርአንን የማይጻረር ከሆነ ቁርአን የሚደግፈው ከሆነ እንወስደዋለን ወሬው ማለት ነው። ወኢዛ ካነ ዩዓሪዱ አልቁርአን ነትርኩሁ ተርከን ባተን። ከቁርአን አንጻር የሚሆን ከሆነ ግን እንተዋዋለን። እና ቁርአን ያልጠቀሰው ነገር ከሆነ ደግሞ ዝም እንላለን። ምክንያቱም ቁርአን አልደገፈውም፣ ቁርአን ደግሞ አይሆንም ብሎ እንትን አላለም። ስለዚህ ዝም ካለ ቁርአን ወይም ሱና በቁርአንና በሱና የማይገኝ ከሆነ ማስረጃው ዝም እንዳለው ቁርአንና ሱና እኛም ዝም እንላለን። በል ፊ ሪዋያ ኡኽራ የቁሉን ኢን ሺእተ ቱእሚን ወኢን ሺእተ ላ ቱእሚን ቢሃዛ። ምክንያቱም መስአለት አልዓቂዳ አይደለም ይህ ነገር። ስለዚህ ዑለማዎቹ ራሳቸው እኽትላፍ ያደረጉበት ነገር ነው። በዘጠኝ ወር ነው የተወለደ፣ በአንድ ቀን ነው፣ ወዲያውኑ ነው የተወለደው፣ እንደዚህ እንትን ነው። ግን በተአምር እንደተወለደ እናቃለን። ሁለተኛ ደግሞ አርግዛ እኔ ዛሬ ጾም ነኝ ያለችው ለምንድን ነው? ለጾም ለምግብ አይደለም፣ ላ ለንግግር ነው። ምክንያቱም ደነገጠች። አሁን የኔ ህዝብ ምን ልላቸው ነኝ? ምንድን ነው ምላቸው? ጅብሪል መጥቶ ኡፍ ብሎ ነው ያረገዘኝ። አሁን ሰዎቹ በጣም ይሰድቡኛል። እኔ አንድ ሰው መጥቶ ለምን ነው ያረገዝ ብሎ ሲጠይቀኝ አልመልስም አለች። እና ሰው ጠይቃት አትናገርም ነበር። እና አልዮም አና ሳኢም። ሳኢም ምን ኤሽ? ሳኢም ምን ከላም ሙሽ ምን አልአክል። ልክ እንዳለችው ደግሞ አዋረድዋት ይሁዶቹ። የቁል ስብሓነ ወተዓላ فأتت قومها تحمله قالوا يا مريم لقد يا مريم ما كان أبوك امرأ سوء وما كانت أمك بغية. نعم لقد جئت شيئا فريا يا أم يا أم يا أخت هارون. ما كان أبوك امرأ سوء وما كانت أمك بغية. أنت مريم يا هارون ون هتيون شو أنت ترسو النبرش من دي أباتش إناتش ترسو نبرو ዝሙት የሚያደርግ ሰው አልደም የነበሩ አንቺ ከየት አመጣሽው ብሎ ልክ የጠበቀችውን መጥፎ ነገር መጣባትና فأشارت إليه አልተናገረችም። لأنها صائمة ايش صائمة يعني ከንግግር ጾም ነው በቃ የመረጠችው አልናገርም ብላ በእጁ አርጋ ከዚህ ልጅ ተናገር አለችው አለቻቸው። ከዛ በኋላ እነሱ ገና ሳይጠይቁት ዒሳ ምን አለ? إني عبد الله آتاني الكتاب ብሎ መናገር ጀመረ እሱ። ስለዚህ ወንድማችን ጁንዱላህ በዘጠኝ ወር ነው አርግዛ የወለደችው ወይስ በአንድ ቀን ነው ወዲያውን ነው የተወለደው? ኺላፉን በይነ ልዑለማ ሊአነማ ላ ዩጀድ ሁናከ ላ ፊ ልቁርአን ወላ ፊ ሱና ኢላ አን የኩን ባዕድ ልአሓዲት ضዒፋ አው እስራኤልያት። ወልዕልሙ ዒንደ ላህ እስከዚህ ድሮ ነው ብዙ እንትን እኔ ለማወቅ ብዙ ነው የጣርኩት። ግን አብዛኞቹ ዑለማዎቹ በዚህ አይነት በሁለት ስለተከፈሉ ነቁሉ ዒልሙሁ ዒንደ ላህ። ደግሞ በዘጠኝ ወር ከወለደች ወይም በአንድ ቀን ከወለደች እኛ ምንም ነገር፣ ምክንያቱም ተአምሩ አላባት መወለዱ ልጁ በራሱ ተአምር ነው፣ በጣም ተአምር ነው። እሱ ይበቃል መሰለኝ። ናም ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል ያ ጀማዓ? ይሰማል? الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. بعد أيها الإخوة والأخوات أحييكم بتحية الإسلام، السلام عليكم ورحمة الله تعالى وبركاته. بمجمر على رجان قدي أستاذاتشن جزاكم الله ألف خير على هذا الكلام الطيب، كلام جميل جدا الذي عنت كلام قدي صراحة هذا ذهب، يعني ከወርቅ የሚበልጥ ንግግር ነው። እኔ ከዚህ ቆንጆ ንግግር በኋላ ንግግር ለማድረግ ፈልጌ ሳይሆን አንድ ሁለት ሶስት ንቁጣ ነጥቦች ማለቴ ነው። ኡስታዝ ከተናገሩት ንግግሮች ውስጥ ትንሽ የነካኝና ደስ ያሉኝ ነገሮች ስላሉ ተዓሊቅ ለማድረግ ሳይሆን ተዓቂብ ያኒ ለመናገር ፈልጌ ነው ከመደሰት የተነሳ ማለት ነው። አንደኛ ትላንትና ሼክ ኢብራሂም ሱረቱል በቀራን ተፍሲሩን ሲያስተምሩ ማሻአላህ አህካም ውስጥ ገብተው ፈራኢድ ውስጥ ገብተው ስለ ወሳያ ተናግረው ብዙ ነገሮችን ተናግረው ያ ጀማዓ ሰራህተን አንድ ነገር ልናገር ፈልጋለሁ። ይሄ ንግግር እኔ ብላሽ ነው ያገኛችሁ ምለው ሊአኑ እኛ ደረሶች ይሄንን ንግግር ለማግኘት ወይ ደግሞ ይሄንን ተፍሲር ለማግኘት ምን ያህል እንደደከመን አሁንም እየደከመን ያለ እንደሆነ ልገልጽላችሁ ፈልጋለሁ። ያነው በተለይ በተለይ ሱብሃንአላህ ተፍሲር አልቁርአን አህካም ውስጥ ገብቶ ወሲያ ውስጥ ገብቶ እነኚህ የሚመስሉት ንግግሮችን ቤታችን ውስጥ ማግኘታችን ትልቅ ፈضል ነው። በደንብ ለሚከተለውና አቅል ላለው በደንብ ለእንትን ለሚለው ማለት ነው። ሌላው እሳቸው ትላንትና ከተናገሩት ንግግር ውስጥ ስለ ወሲያ ለምሳሌ ለመጥቀስ ማለት ነው። ስለ ወሲያ እሳቸው ብዙ ነገር ነው የተናገሩት። ወሲያ ምን ያህል አስፈላጊ በህይወታችን ውስጥ እንደሆነ ግን ሰዎች ወሲያ ማድረግ እንደማይወዱ እኛ ጋር ምናልባት እኔ ባለውበት አካባቢ አንድ የተፈጠረ ነገር አለ። በጣም ወሲያን በተመለከተ እሳቸው ብዙ ምሳሌ ሰጥተዋል። ግን ይሄ ምሳሌ ደግሞ የሁላችንም ልብ የሚነካ ነገር ስለሆነ ነው መናገር የምፈልገው። እኛ አካባቢ ከዚህ በፊት ደጋግሜ ተናግሬ ያለው እኔ ኢማም ነኝ ብያለሁ። ኢማራት ውስጥ ወይ ደግሞ ዱባይ አካባቢ ማለት ነው። እኛ ጎረቤት አንድ ኢማም አለ። ይህ ኢማም አገሩ በንግላዴሽ አገር ነው። ኢማም የመስጊድ ኢማም ማለት ነው። ያን ኢማም ስላችሁ አዲ ዝም ብሎ ከመንገድ መጥቶ የሚያሰግድ ሳይሆን በመንግስት ደረጃ አልአውቃፍ የሚባሉ ሼኻችን ያቃሉ። በዛ ተፈትኖ ዒልሙ ታይቶ ቁርአኑ ታይቶ ሐዲሱ ታይቶ ሁሉ ነገር ተጠንቶ ከዛ በኋላ ነው ወደ ኢማምነት የሚገባው እንጂ ዝም ብሎ ከመንገድ መጥቶ የሚያሰግድ ሰው አይደለም። ሱብሃንአላህ ይገርማቸዋል። ይሄ ኢማም እዚህ ሀገር ከ15 ዓመት በላይ ነው የቆየው። የአላህ ሱብሃነ ወተዓላ ቀደር ሆኖ እንግዲህ ወሲያ ምን ያህል አስፈላጊ እንደሆነ ለምቄ ነው ሐበላ ሼኻችን እየሰሙኝ ቢሆን ደስ ይለኛል። ይህ ኢማም የአላህ ሱብሃነ ወተዓላ ቀደር ሆኖ ማታ ተጫውቶ እያለ ከጀማዓው ጋር ከጓደኞቹ ጋር እያለ ቤቱ ይገባል ማታ ማለት ነው። ሱብሃንአላህ ይገርማቸዋል። ትልቅ ልጅ አለው። ሰውየው እድሜው የገፋ አይደለም። ተቅሪበን 45 ቢሆን ነው። ጓደኛችን እኛ የምናውቀው ማለት ነው። እና ይሄ ሰው ለሊት ተኝቶ ጠዋት ልጁ ሰላት ማለት ነው ፈጅር ተነስቶ እንዲያሰግድ ሊቀሰቅሰው ሲነሳ በር ሲመታ አይሰማም። ቢቀጠቅጥ በሩን ምንም እንትን የሚባል ነገር የለም። አልሙሂም ልጁ አደረ። ጠዋት ምናልባት ተኝቶ ይሆናል ብሎ ትቶት ጠዋት ወደ 9 ሰዓት አካባቢ ያኒ 8 ሰዓት አካባቢ ላይ በሩን እንደገና ሲያንቋቋ ምንም የለም። ከዛ በኋላ ለፖሊስ ደውሎ ፖሊሶች መጡ። በሩን እንትን ብለው ሰብረው ሲገቡ ኢማሙ ሞቷል። ጀናዛ ሆኗል ማለት ነው። በምን እንደሞተ እንዴት እንደሞተ አይታወቅም። አልሙሂም ሞተ ልጅ ሰውየው። ይገርማቸዋል። ይሄ ሰው ድንገት ነው የሞተው። እንዴት እንደሆነ እንደሞተ አይታወቅም። ወላኪን ይህ ሰው ወሲያ ስላልጻፈ ማለት ነው አይደለም እሱ ያለው ንብረቱን አይደለም ጀናዛው ራሱ እዚው ኢማራት ሀገር ውስጥ 7 ቀን ነው የቆየው። ለምን ብትሉኝ እነሱ በባህላቸው በንግላዴሽ ሀገር አንድ ሰው እዚህ ሀገር ወይ ደግሞ ውጭ ሀገር ከሞተ ውጭ ሀገር አይቀበርም። ቤተሰቦቹ ሲጠየቁ ማለት ነው እዛ ሀገር ካልተላከ ብለው አስቸግረው በዛ ምክንያት 7 ቀን ሙስተሽፋ ውስጥ ቆየ የሱ ጀናዛ ማለት ነው። ከዛ በኋላ ያለውን አህዋል ሐዲስ ወላ ሐረጅ ያኒ ምን አለው ምንም የለው እንዴት ነበር አህዋሉ ንብረት ምን አለ የሚለውን እንትናንልም። ግን ይሄ ሰው እንዳልኳችሁ ኢማም ከዛ በኋላ በአውቃፍ ደረጃ ማለት ነው ለህዝቡ ሁሉ በዚህ ምክንያት ማለት ነው ለህዝቡ ሁሉ መታወቂያ የሚመስል የወሲያ ወረቀት ተበተነላቸው ለሰው ሁሉ ማለት ነው ለማንኛውም ሰው ወሲያውን ጽፎ እንዲያስቀምጥ ማለት ነው ተመልከቱ ምን ያህል ከባድ እንደሆነ ማለት ነው ይሄ ነው ሌላው ቀደም እሳቸው ከተናገሩት አንድ ወንድማችን የሳቸውን ዳዕዋ ሰምቶ እንደ ተጠቀመበት ማለት ነው ወበሽርኩም በተለይ ሼኻችን ወበሽርኩም ወላሂ ምናልባት እኛ የማናቀው አላህ Subhanahu Wa Ta'ala የሚያቀው እኛን ከላም የኛን ንግግር አድርሶ ብዙ ሰዎች የሚጠቀሙበት ሰዎች አሉ አንድ ጊዜ የሆኑ ጀማዓዎች ጀማዓት ዳዕዋተ ተብሊግ የሚባሉ አሉ አንድ አከባቢ ሄደው ዳዕዋ ሊያረጉ አንድ በር ሲያንኳኩ እንደጋጣሚ አንድ ሰው በር ይከፍታል በር ሲከፍት ሲያናግሩት ሰዎቹን እንትን ሲሉ ሲያናግሯቸው በንግግር መሃል እንደዚህ አላህ Subhanahu Wa Ta'ala ትልቅነት የረሱል ሰለላሁ ዐለይሂ ወሰለም አህዋ እንደዚህ ነገሮች ሲናገሩ መጨረሻ ላይ ከሰዎቹ ያኒ ጥሩ ንግግር እንደሆነ አወቁና አስገቧቸው ወደ ቤት ቤት ውስጥ ገቡ ተነጋገሩ እንትን አሉ መጨረሻ ላይ ታቃላችሁ ሰዎቹ ምን እንዳሉ አልহামዱሊላህ ሰለሙ ግን ሰዎቹ ምን አሉ እናንተ ከመምጣታችሁ በፊት እኛ ምን ስንሰራ እንደነበር ታቃላችሁ አሉ አላ والله እናቀም አሉ እኛ እናንተ በር ሳታንኳኩ ማለት ነው በር ሳታንኳኩና ሳትመጡ ኢንቲሃር ለመሆን መዳኔ ተጠጥተን ራሳችን ለማጥፋት እየተዘጋጀን ነበር ማለት ነው ግን እናንተን አላህ Subhanahu Wa Ta'ala ምክንያት አድርጎ እኛ በኩፍር ላይ እንዳንሞት ሌላ ደግሞ ራሳችን እንዳናጠፋ አላህ ምክንያት አደረጋቸዋል ይሄ አላህ Subhanahu Wa Ta'ala ስጦታ ነው ሼኻችን አላህ ጀዛችን ይክፋላቸው እንዲሁም ዱዓቶች ባሉበት ቦታ እኔ በራሴ ያጋጠመ አንድ እዚ እኛ አካባቢ ሙሐደራ የምናደርግበት አካባቢ አንድ የተፈጠረ ነገር አለ አንድ ጊዜ የሆነች ልጅ ለኔ የደወላ ማለት ነው ሸክሲየ ለኔ ነገረችኝ ይሄን ነገር ታቃላለችኝ እኔ አለች ሙሐደራ ቦታ መጥቼ የናንተን ሙሐደራ ብዛት አንተ የዛን ቀን የተናገርከው ነገር አለ አለች ያንን ነገር ያንተን ንግግር በለሰማው ኑሮ አለች በዛን ሳምንት በኑሮ ምክንያት ራሴን ላጠፋ ተዘጋጅቼ ነበር አለች በእይ ጠሪቀ ወይ መዳን ጠጥቼ ወይ ራመኪና ስርገብቼ ራሴን ላጠፋ ነበር ግን የአላህ Subhanahu Wa Ta'ala ትልቅነትና የእስልምና ምንነት አንድ ቀን መጥቼ እቺን ዳዕዋ በመስፋቴ ብቻ አላህ ከዚህ ነገር አዳነኝ አለችና هذا يا الله سبحانه وتعالى بزي امه الذي امه يسطو يا الله سبحانه وتعالى فضلنا الله يجمر لاچو الله جزاچون بجنت يكفر لاچو من يميقرن نغر على سله عمر سله عاصيه بنت مزاح سله مزاحم سله مريم بنت عمران مانيوم انيا بهيوتاچن است ياسفلغال كوستو درس نوسدالن يميلو نغر كله اندزي فتفتو سيا سيا سيابلون ከዚህ የሚበልጥ ነገር የለም አልহামዱሊላህ በሉ በርቱ በዚህ ነገር ላይ ይሄን ነገር እንደቀላል አትቁጠሩት እኛ እቺ ነገር እሳቸው 30 አመት 40 አመት የተማሩት አይደለም እኛ 10 አመት 15 አመት እቺ علم ትንሽ علم ለማፈለግ ራሱ والله ብዙ የሚታይ መከራ አለ እንዴት እንደተሰውት እንደተማሩ بنነግራችሁ ይገርማል ሌላው መጨረሻ ላይ ኡስታዛችን የሚሰሙኝ ከሆነ አንድ ነገር ለመናገር ፈልገት ከሳቸው ጠለብ جزاكم الله خير ብዙ ጊዜ ማሻአላህ አላ ተعجبونا معي مثل عند ሳቸው የሚናገሩት ንግግር አለ ይሄ ንግግር በጣም ደስ ይላል በጣም يعني ከሁሉም ነገር አምጥተው ጣራይፍ አምጥተው ስለሚያቀርቡልን ሰዎች ደግሞ ስለለመዱት በጥሩ ሁኔታ ስለሚከታተሉ እኔ አንድ ነገር ለሰጣቸው ፈልጌ ነው እሱ ምንድነው ما شاء الله سبحان الله ንግግራቸው በጣም አላህ Subhanahu Wa Ta'ala ከልብ ያድርግላቸው ከልብ እንደሆነ የሚያስታውቀው ልብ ውስጥ ስለሚገባ ሁላችንም በነም ስለምንረዳ ብዙ ጊዜ ስለ ረሱል ሰለላሁ ዐለይሂ ወሰለም ይወራል ሲራቸው ወይ ደግሞ የሳቸውን አህዋል የሰሃቦች አህዋል ብዙ ነገሮች ይወራል ለሰዎች ማለት ነው እና አንዳንድ ጊዜ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም በህልም አይተናቸዋል ብለው ብዙ የሚናገሩ ሰዎች አሉ። አና አንዳንድ ጊዜ ህልም ስለምፈስር ብዙ ሰዎች ረሱልን አየው ወይ ደግሞ እንደዚህ አይነት ነብይ አየው ብሎ ስለሚናገሩ ይሄ ነገር ደግሞ ከባድ ረሱል ሰለላሁ ዐለይሂ ወሰለም መራአኒ ፊልማናሚ ፈቀድ ራአኒ حقا فإنه لا يتمثل بي الشيطان أو كما قال عليه الصلاة والسلام. سلذي عند سو رسول صلى الله عليه وسلم لما يتبهلمو يجد يا رسول صفة ماوك علبت وإلا عندنا نجزي شيطان قرب بيت مسلول يمتى يتلال وإذا مو شيخ من الأشياخ يعني شيخ وجن ولا ما وجن مسلول يمتى يتلال يفلق أنا قر لي مسل يتلال سلذي إني عند سو بهلمو رسول أي وبلو بيناقر أنك أبلهم لازم صفة من ناقر علبت رسول صلى الله عليه وسلم صفة ما لثنو بتلي بتلي الساتشو يموتوا بتن صفاتشو ما لثنو سلذي عندك أن شيخات جزاتشون الله كفلا سل رسول صلى الله عليه وسلم صفة بجلس معلتنا يعني صفاتهم رزمتهم ملكاتهم سيماتهم أجراتهم اللباباتهم ما أني يوم الناس في اللي جون نجر كحديث أم معبد ياو كذانو ميجمرو يا صفة صحابوتهم بزوي تناجروا يساتهم صفة على لمسالة سل النبي عليه الصلاة والسلام صفة سيناجروا كان مثل القمر كان مثل الشمس حتى عند صحابي عنده تابعي عنده صحابي رسول بهلم عيوت بلوسيلو ماننا عيه اسكي نقرن من عينة تصونا عيه سيلو حسنين يمي مسل عيه وعلى رسول صلى الله عليه وسلم سيما حسن معلت يا علي بن أبي طالب لج معلتنا يساتو يلجاتو لج معلتنا يا فاطمة الزهراء لج عيه السو سلمي مسلاتو صحابي من عالو رسول سلمي عقاتو فقد رأيته على عيته وعلى سلذي سلمي مسلاتو معلتنا الناعيهن من ملبت المكنيات كذي فيت شيخ إبراهيم سل حديث أم زرع سيناقروا سلسماو يا حديث ان دال زه حديث است يالو يبدو نغغر نو يبداوي نغغر معناتنو يا رسول صلى الله عليه وسلم صفام مجمرا يتناغرهو ام معبد الخزاعيه يمتبالو سيتيو ازا نغغر است ابزانياو يالغر يبدو نغغر نو لمانني مانيوم سو ليردادا يشلم ما شاء الله اساتيو خليج است بزو سلاقيو حديث لاين قران ولايم انديم كولاماوچو غا بزو انتن سلاللاچو عند كان سلا رسول صلى الله عليه وسلم صفا بدنب ارغو كحديث أم زرع تنستم ولسنا ليلو تنم جمامرو يا رسول صلى الله عليه وسلم صفا هلا تننم عندنا ردنا عندناك بيستمرون ويدقمو بنقرون يميل هذا مجرد طلب وجزاكم الله خير ما يكيجيكو يشتعلو عفبالون جزاكم الله خير وأكرمك مايك فري وبركاته وندماتشن مصعب والله إني من ليلة نقر لما نثالتشنم الله يجزيك الخير بل أكثر من الخير والله يبارك فيك والله يزيدك في العلم وينور وجهك وينور قبرك ويحشرك في زمرة النبي صلى الله عليه وسلم بتشان أملو ليلة نقريها لتشنم نايت نقر كونك قر بتقام بتقام إنه والله سبحان الله انقلي انت كم كتاتلوت يعني درس بدنب كم كتاتلوت مهمكن اهون اوكو مالتنو انا بارك الله فيك يالكو نقر تنش تعقيب اندالكو ليش امرسا هون تعقيب لا رقلت يتعيق انت ياك امارتنو ان شاء الله والله يا نبياتشن عند كاسيت عليقن اهون ببلت ايه شخصية النبي صلى الله عليه وسلم يميلو بفيديو بسيدي بكاسيت يوطاوت عليه انا يهنا قر لمدنا وطاحت مسألة نزاد دنمارك سيسادبو بزاق زي بكا تكوش اونا بكا تكاتلكو نزي سيسادواتشو من الكو والله النزي سواتشوكو نبياتش سلم من النتاتشو انا من النتاتشو سلم ما يكونو انجي من النتاتشو انا افتا تراتشو اخلاقاتشو تلك النتاتشو بياكونورو يهن نقر ايلو منبار صلى الله عليه وسلم بيه شخصية النبي مبارو يسوس ساعتها وطاهو قن أهن ينتن تقلب على عيني وعلى رأسي وعلى كل جسم إن شاء الله يا نبياتشن كتفر إقرات شو إسكت أقر رأسات شو إسقر تقلال لأخلاقات شو انتنو إفترات شو لنقر إن شاء الله زق لمت أو أن نقرات شو على سلزي قن سلي نبياتشن بهلم ما يتيمي لو نقر قن أخي مصعب يا لو بتعام تككل نقرنو مكناتهم من نمسو متو نبياتشن أي تشل مالت أهكم أي تشلم إنا كسدستور نو كارات ور بفيت سلزيت أكسر جنبر بدقمو دسي لنيال يال سموت بسموت مالتينو السومن دنو بمجمرة درجة الشيخ محمد صالح بن عثيمين، لا استغفر الله، الشيخ عبد العزيز بن باز يا مملكة العربية لسلاسة أمت مفتي هنا ويقعيو بقرب بسنت أمت كسنت أمت بفيت يموتو مرجع يهنو إنساكلوبيديا هنو شيخنا تشو إنساك تشو يهنتياك تتأيكوال نبياتشن لما يت عندي تارقونو نبياتشن بهلمي متايو بلو تتأيكو يملسو تمرس إني بلمي وستنو يقباو تكك كلن يوم هونو دمو إني أوقت من دنو إني إفتاء سساتن بزانو إفتاء مساتو شيخو منالو نبيات صلى الله عليه وسلم لما يت بهلم لما يت يمتشل سو هلت سوش بچانوالو سو سنيا يلا تشو عندن يو صحابي كهوني صحابي كهوني لأنه عاش مع النبي صلى الله عليه وسلم ولو لحظة واحدة عند دكيك انكوان في تاتشو سونا تاتشو كايي بهلم اي تشاله كالي ونته نون نلوالن مكنياتهم يقال لمسالي كان يقال له تماري وش كموتكو بهلا شيخ ابراهيم بهلم اي تشاله كالا عنده من دنو منواشو ورته نون لوالن ياقنيا لا اشي ان يا نبياتشن وصف بدن بارغو سلم يقول نسو صحابي ومنهم انس بن مالك يقول انس بن مالك ما في ليله مضت الا وارى حبيبي محمد صلى الله عليه وسلم بل بالمنام كل غزنا ما ياتشو يلال الناس حابوچو بمولو تقبلوت لمن تقبلوت مسلاچو يساچو خادم نبر ياقاچوال تمام እንግዲህ ሻህ አብዱል አዚም ምን ይላሉ አንዱ ሰሃቢ ከሆነ ነቢያችን አይቸካለ እናምነዋለን ይሄ አንድ ነው ሁለተኛ ከኡመት መሐመድ ሆኖ ነቢያችን ሰለላም ያላየ ሰው ላኪን አኹና ሙስዓብ እንዳለው ሲፋቸው በጣም ያቃል ከጸጉር እግራቸው ራሳቸው እስከ ጥፍር እግራቸው ከዑለማዎቹ ከመጽሐፎቹ በደብ አድርጎ ለስንት አመት አጥምቶ ልክ በአይኑ እንዳያቸው يعني يساچو صفة بدن بارغو كاتنا عند نو قالو ይህ ነገር ይህ አንድ ነው እንዲያውም ይህ አንድ ሶስተኛ ሊሆን ይችላል لكن ሶስተኛው ግን واذا تبع النبي صلى الله عليه وسلم مودد ብቻ ትክክል አይደለም ወይም ደግሞ صفاتቸው ማወቅ ደግሞ በቂ አይደለም لا ማነታቸውና صفاتቸው بدن ባውቀ እንደገና እግር እግራቸው የተከተላቸው ከሆነ በሱናቸው ፈርዳቸው ተቀላላ የሳቸው ፈለክ ተከተለ ከሄድክ በህልም ልታያቸው ትችላለህ طيب ይህ አሁን ያልኩት ሁለተኛ መለኪያ ግን በጣም በጣም صعب ነው አስቸጋሪ ነው ለምን ابن باز هذا مضرب مثل في السعوديه يا اخواننا انا جلست معه 3 سنوات 3 عامات تفسير البغوي يميبالو تفسير القرآن كساتشو كأفاتشو يسدكو سونانيني أكاتشو الله بدم لسلاسة عمت يهدكو تأيكاتشو ينبركو بتقام بتأمر يهونو عالم نبرو شو عبد العزيز بن باز الساتشوهم نبياتشن أيتشي ألالو بل إسكهون درس كعلماوتشو سنت يجنناهون علماوتشو متوال نبياتشن بهلم أيتشي ملقن بتقام تكيتناتشو يلو عن نقر يتقص نقر أهون لدقم الله شنا لتقرمونو عندهم ألا تعجبون معي يكملوا أندم هون نبربتي نقر أهون قدي مسفريا وآك أجوال نبيات شن صلى الله عليه وسلم لما يتم يتشلو يايات شو بهيواتات شو أندو وين بدم بارقو يتكتلات شونا ينسا شو صفا يمياك أنو بلنال ينو مسفريا وادلم أندوا دوالة شلين أندوا جب يونج بسعودي عربية من قالتشن مسلاتشو تصوروا معي يا اخوانا دمو تتحدى تقول والله اني نبياتشن ايتشالو هتلن يالتش تياكو بمن جمّر مسلاتشو من قالتش شيخ ابراهيم قالتشن نعم اني بتقام تشقر اللبين من دنو قوات دنياي اللي اعوذ بالله الشيطان الرجيم من دنو سوستامت ابرن النور اللن من تارق اللاتشو ارا ودو الله ودنيا القوات دنياي نو انقدي بزينا تنور اللش مالت نو انا ጓደኛዬ ስቺ እኮ አልኳት በዚና እንገናኛለን ማለትሽ ነው አልኳት አው ይቀራል ብለው ነው እስማይ ቀርም እናምን አለችኝ እና ጓደኛሽ በዚና የምትኖሪው ጋር አለ ጥያቄ ማስፈልገው ይሄ ነገር ይሄን ጠየቅኩት ለታክይድ ለማድረግ ነው እና አብረን ሶስት ወይተናል አለች አሁን እሱ ሊያገባኝ ይፈልጋል እኔ ደግሞ ለባልነት አልወደድኩትም ምክንያቱም በብልግና ስለተገናኘን እና ለተዳር ደግሞ እንደዚህ ከሱ ጋር በጨማለቅ አልፈልግም በጣም ወደደኝና ቤተሰቦቹን ምናምን ብላ ብዙ ነገረችኝ ስለሱ እና የሱን መልስ ሰጠዋት ማለት ነው ሁለተኛ ጥያቄ ተመልከቱ እንግዲህ የበዚና ያኖረችው ስለ 3 አመት ምን አለችኝ ሁለተኛ ጥያቄ ደግሞ እኔ ነብያችን ሰለላም በህልም አየሁዋቸው ግን ወላ አፍሬ ምን እንደምላቸው አላወቅኩም እንጂ አየሁት አለችኝ የብት الحلال አልኳት እንዴት አየሽ ወላሂ ወላሂ ነብያችንን አየሁ አለች يا الله يا ربي اون يا شيخ عبد العزيز ملكي انا مسوري انا يهزي هيك لج بناي انا باكش على يشم اساتشو ادلم يا يشو انت يمسله اني يمسله اني على بايت انشلم قشاشاوش نن بلات امبي عليك والله اني اتشالله عليك سبحان الله العظيم من ترق الله انقدي او اي تشال لا تلشلم دفرات نو بطام كب بعد يا نبياتشن نبياتشن ما قواشش نو او اي تشال كالكوات ثانيا يا نبياتشن كون طاتاتشو يمتاكسو انداوم تسجدالك تسجدم علاقم عقيدوا من دنو علاقم